أما بعد، فالسلام عليكم ورحمة الله وبركاته. إلى تفسير سورة القلم. سورة القلم سلاسة أرتنياو آية ميقرأ لن ما النوزاري كنزا تجويد ميقر سواج كالو فليتفضل سيتم وندم جاوت أرناستي قرأ لن باكاتشو. إن للمتقين عند ربهم جنات النعيم. شي ما نمي قراو ما نمي قراو مالتكو ما نو ياندان دو حرف أسر أجر مياغنيو كنو ملو بللا قوانقوا ما نمي قرا ما نو أجر مياغنيو انبي بلا تشوال خلاص انجدي فلا قوتا تشين وسدو اتاو يلا فلا قوتا تشين تفضل. بسم الله الرحمن الرحيم. الحمد لله رب العالمين، والصلاه والسلام على رسول الله. استاذ نقل حيد بقى اللي طفتان بلا رجم جديال ان شاء الله سوف تقرأ بي اسبع الله عليك ناس وجهت وتا نقل حيد بقى ان شاء الله يا كان تشات سوف تقرأ بس سوف بنسمع بنادمته ان شاء الله تولت وي سلام ما من ما عليك ان شاء الله اجاتنا تولتاتكم اجاتنا ان شاء الله ولتاتكم مؤمن ويم نقل حيبا روس علاجو كالشالاتو موهي عملشن إلا كمرتاتو عاون قبطون ويصافو لازاب جينا اوكي مور اصادش مايك لاسو تواتشو شي قد تاود تفسير نهيدنا ياو بركاو تنش لك أنسنو لكن من نار انجدي قروسي بالا يقرو إنيا تماري وش بنبر شيخوشات شنسي استمرون تأزاز نبر تنس كرهي لان بقى منم تنين لام تنس كره كتبالي على طول تنسى له تكره له بتساسات منم لام تأزاز شيخو تأزاز نبر أنت زاز مهون كرتو من مهون كرتو خلاص وده تفسير عشان هي الإنجليزي. بسم الله الرحمن الرحيم. الله سبحانه وتعالى يقول إن للمتقين عند ربهم جنات النعيم أفنجعل المسلمين كالمجرمين ما لكم كيف تحكمون بلو يجمرال. نعم يقول سبحانه وتعالى إن للمتقين عند ربهم جنات النعيم. الله سبحانه وتعالى ينزى مجرموش كتناقر بهالا كتاتاتشو هنتاتشو هلو كتناقر بهالا سلم مؤمنوشي الناقرال. إن المتقين المتقي الله فري مالتنا الله مفرات مالت كن بس بلا مهيد عدلم الله مفرات مالت ما فر عدلم الله مفرات مالت بهولت نقر امي ترقم نو بهولو الله ميودو الله اندي اغنيه الله دمو بهولو السو يميت الاو اندي اغنيه يهنو تقوى مالت تقوى مالت الله سبحانه وتعالى بميودو نقر هولو اندي اغنيه بميت ألاو نقر دمو اندي اغنيه يه تقوى يبالال. التقي واحد المتقين المتقي واحد المتقين بزو مالتنا تشو النزا تقوى اللا تشو مؤمنوش عند ربهم جنات النعيم بجنة من يهل نعمة تزقاجتو تقربوا المالتنا للمتقين بدن بتملكتو اندموش تفسير فكري على تشو يا تفسيرنا يا علم فكري على تشو الزهلة عند تلك فائدة اللي بقوانك درجة إن طبعا إيه تاك على تشو حرف التوكيد ببالال يمرق قجاك على نش للمتقين لل اللام هذه لها حالتين لام للمتقين ينبلو هلت هنتها هلت نقر اللات أحيانا تأتي كونها لام استحقاق للمتقي مالت يستحقاق يميقبه نقر يبلج ينتنو يسوت ملك تاسايا لك للمتقين. وأحيانا لام الملك عندنا نقزير مو ليل يميلو نقر يوان النتنتن تملك تالك أهون دزي كالكو أيقباتشو مثال الستاتشو مثلا تقول لمن هذا القلم، لمن هذا القلم يسكريبتو يمان نو مالتنو، لمن هذا القلم يمان نو يعني بمعنى وان نو مان نو بالبيتو مان نو لمن هذا القلم مالت الزهلاي بمعنى ما مالكها من نو بالبيتو يكلم من نو بالبيتو مالتنو. إذن ليل يبالبيت النت ترقوم إذاك أربع لك الزي. وتقول لمن الجائزة سوت أثاو لماني السد الزي لا يبالبيت النت هذا اللم سوت أثاو لماني السد كالك ليلة مثال استاتشو لمن السماوات والأرض سماينا مريت يمان نو لمان نو كالن ستوتا سماينا مريت لمان نو ميست او مارث نو اندموش سماينا مريت لمان انست او مارث نو وي. هل هو لام الاستحقاق؟ لا، لام الملك يعني سماينا مريت وانا تشو يسرى تشو بالبيتا تشو مان نو مارث نو. والجواب نقول لله رب العالمين يا الله ناتشو نلالن. لكن مثل هذه الآية إن للمتقين يعني لام الاستحقاق تبالا لك الزيلاي يعني لنزا أتقياء أن الله فريهون سوج جنة تكمت الله شوال يعني جنة ينسون مارث عدد لهم جنة يمان نمسو عدد لكم سوت أتايمت. إذن إن للمتقين للمتقين للمالت الزي هي لام الاستحقاق يعني يستحقون الجائزة جائزة يقبات شوال مالت نجي جنة ينسونو مالت هذا اللم سلزي عندان بقزي لل بعلبية النت تاملك تالج لل دمو ندسوت أوتا تاملك تالج لمسالين ندالكواتشو لمن السماوات والأرض يعني سماينا مريت يمان نو نوم تلو لله رب العالمين لالن. لكن لمن الجنة جنة لمن نش من نوم يقبات ويمرمو لمن نوم تسد أو كالنقن لمؤمنوش لالن يعني مؤمنوش جنة ينسو مالت هذا اللب النسو اللي بيسروات ويمرمو بالبيتوا النسو مالت هذا اللب اندستو تهي السد وتهال مالت نو. طيب وليس معناها أن المتقين يملكون الجنة، لا ما يملكون الجنة. طيب ولما تلا النبي صلى الله عليه وسلم هذه الآية إن للمتقين عند ربهم جنات النعيم هن قركك الروح لا مشركو تشو بثبتتشو النا بثمك تناتاتشو هلاتشنكو عندنا نالو نانت جناك قباتشو نعم نقبال لنالو زم بلو بقى بمنم عين التجهلنت إنيام جنة نقبالن من مقصرتن نونا إن أنت بتشا جنة متقبو بلو فكرة جمرو مالتنو. إن للمتقين في جنات النعيم عند ربهم جنات النعيم كالو نبيها تشنه النقر بزابة كعبا سره نسيك أروات منالو مشركوشو إنيام نقبالن وداتشم تلتاتشم إنيام جنة نقبالن እናንተ የምታገኙት ኒዕማ እኛም እናገኛለን ምን ልዩነት አለን አሉ። ቀጥሎ አላህ ስብሐ ወተዓላ ምን አወረደ? አፈነጅአሉል ሙስሊሚነ ከልሙጅሪሚን ነጅአሉል ሙስሊሚነ ከልሙጅሪሚን ሙሐመድ ሰለላሁ ዐለይሂ ወሰለም አቡበከር ዑመር ዑስማን ወሰሐባ ኩልሁም ሙእሚኒን ሙስሊሚን ሙስተስሊሚን አህለ ጣዓ አህለ ዒባዳ አህለ ዚክር እንደናንተ ጣዖቶች ስትገዙ የምትኖሩ ዚና የምታደርጉ ያኒ ሪባ የምትበሉ የሞተ የበሰበሰ ስጋ የምትበሉ ብዙ ወንጀሎች የምታረጉ እናንተ እና እነዛ ታግሰው የአላህን ትእዛዝ ተከትሎ የሚሄዱ አንድ ናችሁ? አፈነጅአሉል ሙስሊሚን ከልሙጅሪሚን يعني أبو جهل نا أبو بكر عندنا نادر قاتشو تفلق الله سبحان الله. أفنجعل المسلمين كالمجرمين كما قال سبحانه وتعالى في سورة الجاثية بل إلى سورة الجاثية من تبالو من إلال. أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا وعملوا الصالحات سواء محياهم ومماتهم ساء ما يحكمون. نزات رو يسر سوش أم حسب الذين اجترحوا السيئات وانجل سيادر يميولوا يميادروا سوش يمسلات شوال أن نجعلهم كالذين آمنوا وعملوا الصالحات نزات رو سرى يسروا يأمنوا هلهم عندنا درقات شوان دي سواء محياهم ومماتهم بالدنيا بآخرام عندي هنا ساء ما يحكمون. من أين تفردنا وينقر عليه؟ طيب وقد أحيا عنده ربيع بن كثيم من بالو ربيع بن كثيم من بالو عند التابعين يهتشن آياء ليلتهم بمولو بهولت تركعة سيسق يادر نبر يهتشن آياء. أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا وعملوا الصالحات سواء محياهم ومماتهم ساء ما يحكمون. ركع بمولو يهن نقر يكرال متوق زي هلت متوق زي يكراتال عندنا بهلت ركع مسوا يكراتال يالك سال بسجود وردال بركوع وردال ليلتهم بمولو بزيج آدر نبر لمن تقلتشو سلا ترداتنا سلا قباو معناه ترقمو سلا قباو انا بيكتشارون اياي هون تاون اياي ايالك اسي انديت ترو سرا يميسرو النامت خسرا يميسرو عند اللي هونو نو يا ربي كنزامت خسرا يميسرو التدرقين يا ربي اني كيتونيوشنين كنزامت خسرا نو كنزات رو يميسرو نو اندزي هيا السبي يكرا ليلتهم بمول يادر نبرانو. وقال العلماء أن دخول الجنة بالفضل جنة مقباتكو يا الله ستقتانو يا الله وديتانو انجي أنت بس راح دلم يمتقبو بس راو ميقبا جنة يلم حتى النبي صلى الله عليه وسلم. من العلماء شو أن دخول الجنة بالفضل فضل الله يا الله من رجع يا الله في اللاقوتي يا الله انتنسلو هنا جنة يمتقبا انجي ولكن المراتب فيها بالعدل جنة مقبات يا الله فيك أن مغنيت هالبه يا الله وديتا يا الله يعني مرادنا عدل جنة يقبو سواج قن درجات شو قن بعدلنا اندسرات شونا قبات شو أهون لمثالي يعني لا يمكن أن يكون أبو بكر الصديق وأبو أنيس هلتهم بأند درجة لهون نفلق لندي بنفلق ما هونم أبو بكر صديق هذه الأمة أبو أنيس تراسونه تروس راسرته جنة كقبا أبو بكر يقبا بثا يقبام يا الله فتهنوي نا جنة مقبات يا الله فكاري الله شرنت يا الله فضل يسفل لقال جنة يقبا قل اندس راهنوزة مكناتهم يا الله شلوت يا الله في اللاقوت كالن يعني لمتى يتشلم أبو بكرنا يعني عند ترى صحابي باند فردوس الأعلى اللي هونو يتشلم سلزي إزا بسرحبت درجة تاقني الله. طيب ثم قال سبحانه وتعالى ما لكم كيف تحكمون أفنجعل المسلمين كالمجرمين من نكاتشو النانتي النانتو مشريكوش قريشوش شنقلات أشوات تسروا مندي أهون ليلتهم بمولو سيساق دي ميادر كانون بمولو سيسعوم يميول جنزبوا بمولو لا الله يسد صدقة بجهاد في سبيل الله دم بدم هونو بهاي آمت سنتك وسل بسونته يميقن يلت الله يوددو إنا أبو جهل لعنة الله عليه أبو لهب لعنة الله عليه الوليد بن المغيرة لعنة الله عليه النزي بسوية تجعوتو بطعم بزو جريمانا بزو مدفو يدرقو هلهم عند اللي هون من أين فرجنا متسطوت ما لكم كيف تحكمون دي فرداتشو من دنو ጤና የላችሁም እንዴ ይላል አላህ ሱብሃነሁ ወተዓላ ثم بعد ذلك سألهم አሁን ጥያቄ የማፍዘዝ ጥያቄ ማለት አላህ ሊያውቅ አይደለም የፈለገው ያቃል ግን አንድ ሰው ሲሰድብ በጥያቄ ስድብ እኮ አለ በጥያቄ ስድብ እንዳለ ታቃላችሁ አንተ ማነህ አንተ ማን ልትሆን ነው እንደዚህ የምትሆነው ምንድነው አንተ የምትቀባረረው ማነህ አንተ ማለት ማንነቱን ለማወቅ አይደለም የፈለከው ስድብ ነው ይሄ አንተ ጨምላቃ ደሞ አንተ ከማን ነው የምትወዳደረው ከኢማም الشافعي ገና አንድ መስመር አንብበህ የማትረዳ ሰው ማነህ አንተ اصلا ብለህ ስትጠይቅ ያወርድከው ነው ማለት ነው አላህ ደሞ ምን አለ سبحان الله بعد ذلك سألهم الله كيف قلتم أنكم من أهل الجنة ما دليلكم ما الذي جعلكم أن تقولوا هذا لمن دزي تلالاتشو وهذا مثل ما يقول سيحصل غدا يعني مثلا أنه يمتأنا إنكو من دنو يعلم مشركوتشو إن المتقين عند ربهم جنات النعيم قالوا نبيه صلى الله عليه وسلم إنهم يجنا سوشنا ወዳችሁ ጠላችሁ እናንተ መሐመድ አቡበከር ዝምብላችሁ ምትና እኛም የጀና ሰውነን ሲሉ አላህ ሱብሃነሁ ወተዓላ ይጠይቃቸዋል ለምሳሌ አንዱ ምን ይልሃል ነገኮ በዩኒቨርሲቲ የሚማሩ ተማሪዎች አሉ በዩኒቨርሲቲው ነገ እንደዚህ ሊከሰት ነው እንደዚህ አዋጅ ሊታወጅ ነው ይላል አሁን ተማሪዎቹ መጡና ምን ይላሉ كيف عرفت اندي توك هل نشر في الجرائد بغازيت اوتا ايها هون يمتلو خبر بغازيت اوتا طيب هل سمعته في الاذاعة براديو سمه بتلفزيون سمه هل اتصل بك مدير الجامعة ينفرسو الاقا دولو نقره كيف نعم التهوي من وري نقن دزيه لهنو اندزي لكستنو اندزي اواج لتتوجنو እንደዚህ ሊደረግ የምትለው የዩኒቨርሲቲ ሁኔታ ማን ነግሮህ ነው የምንድን ነው ያኒ አንተ ከየት ነው ያመጣው ይህ ወሬ ዝም ብለህ የምትለፈልፈው ዩኒቨርሲቲው እንትኑ አለቃ ነገረህ ጠይብ በሬዲዮ ሰማኸው በቴሌቪዥን ሰማኸው ዝም ይላል ምንም መልስ ከሌለው ዝም ይላል ከዛሊከ አላህ ስብሐ ወተዓላ የስአል ሙሽሪኪን ተመልከቱ ሱአሉ ምን ይላል አም ለኩም ኪታቡን ፊህ ተድርሱን እኛ ወደ ጀናነን ከናንተ እኩል ለእኩል ወደ ጀናን ገባለን የምትሉት አምለኩም ኪታቡን ፊህ ተድርሱን መጽሐፍ አላችሁ በዚህ ይህ አይነት የተጻፈበት አቡ ጀህል ለጀና ነው አቡ ለሀብ ለጀና ነው እገሌ ለጀና ነው ሙሐመድም ለጀና ነው ምናምን ተብሎ ያነበባችሁትና ኸበሩ ያገኛችሁት መጽሐፍ አላችሁ ኢነ ለኩም ፊህ ለማ ተኸየሩን በመጽሐፉ ደግሞ እንደፈለጋችሁ የፈለጋችሁት ነገር የምታገኙበት መጽሐፍ አላችሁ አምለኩም አይማኑን አለይና ባሊገቱን ኢላ ዮም አልቂያማ ወይስ እኛ በመሐላ አረጋግጠናል ይህ ነገር እኔም ያኒ በመሐላ ያኒ በመማል ነው ያረጋግጥኩላችሁ ወይስ በጽሁፍ ነው ያረጋግጥኩላችሁ አምለኩም አይማን ቀሰም ማለት ነው እኔ ማልኩ ወይ አላህ ነው የሚናገረው والله እናንተ የጀና ሰዎች ነው ብዬ ማልኩበት ቃል እንዴ አምለኩም አይማኑን አለይና ባሊገቱን ኢላ ዮም አልቂያማ ኢነ ለኩም ለማ ተህኩሙን እንዴት ነው ፍርዱ የምታቀርቡት ለምንድን ነው ከየት ነው ያመጣችሁ ቀጥሎ ምን አለ አላህ ሰላ ሰልሁም እስቲ ጠይቃቸው አይሁም ቢዛሊከ ዘዒም እስቲ ግሩፕ ሆኖ የሚናገሩ አለቃቸው እስቲ ዘዒም ማለት እዚህ አለቃቸው እነዚህ እኛ እኮ የጀና ሰዎች ነን የምንል አለቃቸው ወይም ደግሞ እነሱ አንድ ሰው ይወስኑና ካንተ ጋር ይነጋገር ያ ሙሐመድ እስቲ አነጋግረው የእነሱ አለቃ ከየት ነው ያመጣችሁ ይህን ወሬ በልህ ጠይቃቸው አምለሁም ሹረካ እንዴ ሹረካ አላቸው እንዴ ፈልያእቱ ቢሹረካኢህም ኢንካኑ ሳዲቂን በጀና የሚሰሩ ሰዎች ከእነሱ ጋር ያኒ ባለደረባ ሆነው ወይም ሽርክ ሆነው የነገርኋቸው ሰዎች አሉ ይህ ነገር ምንድነው ለምሳሌ መሰላቸው ወንድሞች እንደ አቅላቸው እኮ ነው የሚሄደው አላህ ሱብሃነሁ ወተዓላ የህፃን ጥያቄዎች ነው የሚመስል እነዚህ ጥያቄዎች ላኪን እንደዚህ ናቸው ቁረሾች እንዴት አስለን እንዴት እኛ ሙሐመድ የገባበት ጀና እንገባለን ማለት የህፃን ንግግር አይደለም? ይህ ልክ እንደ ጭንቅላጣቸው ደግሞ የህፃን ጥያቄ ነው የሚጠይቃቸው። ያሉ ከየት አመጣችሁ ይህ ነገር? በጀና ያሉ ዘበኞች የእናንተ እንትን ናቸው? ጓደኞች ናቸው? አምለሁም ሹረካ ፈሊያእቱ ቢሹረካኢሂም ኢንካኑ ሳዲቂን። ማን ነው የነገራቸው የጀና ሰዎች መሆን? መጽሐፍ አላቸው የላቸው? ባለደረቦች ወይም ደግሞ ሹረካ አላቸው በዛ ጀና የላቸው? ጠይ ምንድን ነው? እኔ በቀሰም በማላ ምየ ነገርኳቸው የላቸው? ጠይ ለምንድን ነው እንደዚህ የሚናገሩ ይላል። ለማ ሰአለ አላሁ ልሙሽሪኪን ቢሃዚህ ልአስኢላ፣ እነዚህ ጥያቄዎች ካቀረበላቸው አላ ሊሳኒ ሙሐመድ፣ በነቢያችን ምላስ ተናገር ብሎ እንደዚህ ሲጠይቃቸው፣ ወጠብዓን አንድ ሰው መመለስ አቃተው። ምክንያቱም መጽሐፍም የለውም ሹረካ የላቸውም፣ በጀና የሚገኙ ዘበኞች እነ ማልክ ምናምን አያውቋቸውም። አላህ ስብሓን ተዓላ ወላሂ እናንተ የጀና ሰዎች ነው ብሎ በማላ አላረጋገጠም። ይህ ሁሉ ነገር ሙስተሒል አን ዩጂቡ ኢምፖሲብል መልስ ሊያገኙላቸው መልስ የሌላቸው ጥያቄዎች ናቸው እነዚህ። ለማ ሰአለ አላሁ ልሙሽሪኪነ ቢሃዚህ ልአስኢላ አላ ሊሳኒ ሙሐመድ ስ ሰለም ወጠብዓን የስተሒል አን ዩጂቡ አላ ሱአሊን ዋሂድ። ከዛ በኋላ ባዕድሃ አኽበረ ተዓላ አነ ልአምር መረድሁ ኢላ የውም ልቅያማ። ተዋቸው ያ ሙሐመድ፣ እንደዚህ ነው እንደዚህ ነው፣ እኛ የጀና ሰዎች ነን የፊርደውስ አዕላ ሰዎች ነው የሚሉት፣ ተዋቸው እስቲ። የውመ ዩክሸፉ አን ሳቅን ወዩድአውነ ኢለ ሱጁድ ፈላ የስተጢዑን። ይህ ነው መልሱ። እንግዲህ ተዋቸውና ነገ የቅያማ ቀን የአላህ ባት ወንድሞች፣ ሙብተድዒን ካሉ እዚህ ወይም ደግሞ አህል ተእዊል፣ አህል ተዕጢል፣ አህል ተምሲል፣ አህል ተሽቢህ ካሉ ምላሳቸው ይዝጉት። እሺ። ሳቅ ማለት በሁለት ትርጉም ተተርጉመዋል። የውመ ዩክሸፉ አን ሳቅን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን። كلمة ساق اختلف العلماء فيها ولكن أحدها تدخل في الأخرى. هلت ترقم كسنقراتشو أندو بأندو يقبالنا أند ترقم يسيط على هلتهم. الساق هو الهول المخيف، الشدة المخيفة في يوم القيامة، جهنم ستمتا صراط يالو حساب يالو እንደገና በግራ ወይም በቀኝ የአንተ ኪታብ ስትወስድ ፀሐይ ለሀምሳ ሺህ ዓመት በራሳችን እንትን ቁማስ በላብ በላብ ስታጥለቅለቅ እንደዚህ ያኒ ሰው ብዙ ቅጣት የሚያገኝበት ቀን በጣም ሽዳ ያለውና ክፉ ቀን፣ ሁሉ ሰው ኮስተር ብሎ የምታየበት ቀን፣ እርጉዝ አለቀንዋ የምትወልደው ቀን፣ ህፃን አሁን የተወለደ ራሱ ሽበት የሚሰፍንበት ቀን፣ እዛ ያ ሁሉ አሁን ያልኳችሁ ሳቅ ይባላል። አንድ ትርጉሙ ምንድን ነው? አልአህዋል አልሙኺፋ የውም አልቅያማ አሸዳኢድ ዩሰማ አልሀውል። ከቀብር ጀምር፣ ከሞት ጀምር፣ ከሞት የሰከራተል ሞት አንድ በጣም የሚያስፈራ ነገር ነው። ሙተህ ቀብር ገብተህ በቀብር መጨፍጨፍና መደብደብና የጀሀነብን እሳት መቃጠል አለ እዛ። ከዛ ተነስተህ ደግሞ በፀሐይ ስር ለአምሳ ሺህ ዓመት መቆም አለ። እንደገና ሐሽር የሚባል አለ እዛ፣ ሒሳብ የሚባል አለ፣ ኩቱብ የሚባል አለ፣ ሲራጥ የሚባል አለ። ይህ ሁሉ በፊታችን ተቀምጦ የሚጠብቀን ነገር ነው። ኩሉ ሀዛ ዩሰማ ሳቅ ساق. اوكي كما قال سبحانه وتعالى في سورة القيامة والتفت الساق بالساق، نفس الساق اهم بزي بسورة القلم يالتشو ساق يهتش ساق نج. والتفت الساق بالساق منالو وهذا ايضا له معنيين يهي بسورة القيامة يالوم ثلاث رقوم له. الساق الذي نعرفه ساق الانسان بات مارثنو እኛ የምናውቀው ባት ሁለት ባት አለን እኛ ሁለት እግር ሁለት እግራችን ስንሞት ሁለቱም ተጣምረው ዝም ይላሉ። እንቅስቃሴ የለም። ይህ ማለት ነው ማፊ ሁለት እግሩ እንደዚህ አጣምሮ የሞተ ሰው በፋስ አድርገህ ብትቆርጸው አይናገርም። ብትቆርጠው ሙቅ ውሃ ብታፈስበት አይናገርም። ሂድ ብትለው አይሄድም። ሩጥ ብትለው አይሮጥም። እልተፈት ይሳቅ ቢሳቅ አንደኛ ትርጉም ብለናል። አሁን ያኒ ሁለት እግሩ የሞተ ሰው ሬሳ ስታጥቦ ታያላችሁ። ሁለቱም ሳቅ እንደፈለክ ትሰብረዋለህ፣ እንደፈለክ ትከፍተዋለህ፣ እንደፈለክ ትዘጋዋለህ። ወልተፈት ይሳቁ ቢሳቅ ይሄ ነው አንድ ትርጉሙ። ሁለተኛው ትርጉሙ ግን አሁን ያልኳችሁ ሳቅ ማለት የአኼራ ችግር ማለት ነው። የአኼራ ችግር ላ ናም ወልማዕነ ታኒ አሳቅ ነፍስ ሸይ አልአህዋል አልሙኺፋ ወሸዳኢድ አልሙኺፋ ብማዕና ለማ የሙት አልኢንሳን እልተቀ ሸዳኢድ ዱንያ ወሸዳኢድ አልአኼራ ያኒ ወልተፈት ይሳቁ ቢሳቅ ማለት ብዙ ዑለማዎቹ ትርጉም የሰጡት ያኒ አንድ ሰው ሲሞት ሰከራት አልሞት ሲይዘው ሩህ ስትገባ ስትወጣ ሰውየው ሲቸገር ሲንቀጠቀጥ ሲርበከበክ አይኑ ሲገላብጥ እንደዚህ ጉሮሮውን ሲደርቅ እና ሰውነቱን ሲንፈጠፈጥ እንደዚህ እና ይህ ሳቅ ይህ አንደኛ ሳቅ ነው። እንዴት ነው ሳቁ? ለምሳሌ ዘወር ብሎ እንግዲህ መሄዱ ነው፣ አሁን ወደ አኼራ እየሄደ ነው። ዘወር ብሎ ያይና ቆንጆ ሚስት አለችው ሲያያት ያለቅሳል። ይህችን ትቼ ልሄድ ነው፣ ማን ያገባት ይሆናል ይላል። ዘወር ብሎ ሲያይ ህፃኖቹ አሉ፣ ልጆቹ ኮከብ የሚመስሉ ሁለት ሴቶችና ሁለት ወንዶች ሲያያቸው ደግሞ ለማን ነው ትቻቸው መሄደው? ከኔ በኋላ ምን ይሆናሉ? እንደገና ዘወር ብሎ ይልና ታውዘንድስ ኦፍ ታውዘንድስ ዶላርስ እሱ ያከማቸው በአርባ አመት በሰላሳ አመት ያስቀመጠው ገንዘብ ሲያይ ደግሞ እኔ ለፍቼ ያመጣሁት ማን ሊወስደ ነው ይህ ገንዘብ? እንደገና ዘወር ብሎ ያይና አራተኛ ደግሞ የሰራው ቤት ቪላው ያያል። አረ ይህ ቪላ አሁን ለስንት አመት ለፍቼ የገነባሁት ማን ሊሰፍረው ነው? ዘወር ብሎ ያይና ላንድ ክሮዘር ማርሴደስ አለችው መኪና እንዴት የመሰለችው እንደዚህ ያያትና እነዚህ ሁሉ እያየ እያሰበ ይሰቃያል። ከዛ በኋላ ይህ ሳቅ ነው፣ ይህ አንድ ችግር ነው። ወደ ላይ ጎራ ብሎ ቢያይ ደግሞ መለከል ሞት ሩሑን ለመውሰድ መጣ። ጥሩ ሰው ከሆነ በጥሩ መጥፎ ከሆነ በመጥፎ ጠማን አያው ለመጥፎ ነው፣ ለጥሩ ሰዎች አይደለም ይህ ነገር። እና ሰካራም ጉቦ በይ ዚና የሚያድረው ሽርክ የሚያደርገው ቢድዓ የሚያደርገው እነዚህ በሙሉ ወደ ላይ እንደዚህ ብሎ ሲያዩ መለከል ሞት ሩሓቸው ለመንዛዕ ይመጣልና ከዛ በኋላ ይነግራቸዋል ደግሞ አይዞህ፣ አሁን ለዚህ ሁሉ ስትጨፍር የነበርከው ሽርክ ስታደርግ የነበርከው በነቢያችን ሰለላሁ ዐለይሂ ወሰለም እና በቁርአን በሙስሊሞች ስታፌዝ ስታሾፍ የነበርከው ውጤቱ አሁን ልታገኘው ብለው እያስፈራሩ መላእኮቹ ሩሑን ለመውሰድ ሲመጡ ደግሞ ወደ እነሱ ሲያይ ደግሞ ሌላ አይነት ሳቅ ሳቅ ሳቅ ማለት ላፍ አይደለም ወንድሞች፣ ሌላ አይነት ችግር። በሁለቱም ችግር በመሀከል ይጠመዳል ሰውየው። የአዱንያ ችግር ሚስቱ፣ ልጆቹ፣ ገንዘቡ፣ የአኼራ ችግር መለከል ሞት እና ያኒ እንትኑ። በሁለቱም አዱንያ ትጠባለች፣ በቃ እልቅሶ ብቻ ይሆናል። ሩሑ ለመውጣቱ ራሱ ትልቅ ችግር ስለሆነ በሩሑ መውጣትና በተወው ገንዘብና በተወው ሚስት ደግሞ በሁሉም ይታሰብ። ሀ ወልተፈት ይሳቁ ቢሳቅ ሁለቱም ችግር ተገናኙበት ሰውየው የሚሞተው ሁለት ችግር ተገናኘበት፣ በችግር ገባ ማለት ነው። እሺ ይህ አንደኛው ትርጉሙ ነው፣ እንግዲህ ችግር ማለት ነው። እዚህ ደግሞ የውመ ዩክሸፉ አን ሳቂን አንደኛው ትርጉሙ ምንድን ነው? ያ የሚጠብቃቸው የቀብር የሞት የሐሽር የነሽር የውቁፍ በይነ የደላህ የሲራጥ እና የመደብደብ የሁሉ የሚጠብቃቸው ነው። ይህ ችግር ነው። እዛ ጊዜ አለ በዛ ቀን የውመ ዩክሸፉ አን ሳቂን እንግዲህ አንደኛው ትርጉሙም ብለናል፣ አሁን ችግር ማለት ነው፣ የአኼራ ችግር። ሁለተኛ ትርጉሙ በሐዲስ ሰሒሕ የነቢያችን ንግግር አነ ሊላህ ሳቅ ለአላህ ባት አለሁ። ሱብሓነላህ፣ እንደዚህ እንበል እንጂ አይዋ፣ እንደዚህ ትላለህ እንዴት? እንደዚህ ትላለህ صح عن النبي صلى الله عليه وسلم الله يكشف عن ساقه التي لا يماثلها شيء እንደዚህ ብለን ነው የምንገልጸው አላህ ባቱን يعني ያሳያል ላኪን ያ አላህ ባት ማንም ባት የማይመስለው ነገር ነው كل ما خطر في بالك يا الله باتك قالو او قالو اني اهون چهو بيي تناغركو نو وندموچ حديث صحيح عن النبي صلى الله عليه وسلم من يلالو الله يكشف عن ساقه التي لا يماثلها شيء ودر بطي مسا يللات يا الله بات يا الله انتن الله يكشفوال قلصو يا سايال طيب اهون بچنقلاطاچن እኛ የምናቆባት ነው የሚመጣው የእግር ነው የሰው ነው የምን ነው እንደዚህ ነው ሁሉ ነገር ተቅልለ ጣለው እሱን የማይመስልባት ነው ያለው አላህ Subhanahu Wa Ta'ala እነዚህ ሙተሻቢሃት የሚባሉ ለፊትና የመጡ አያት ናቸው ወንድሞች አንዳንዱ ኩፋሮች ምን ይላል እንዴት ነው እንደዚህ ለምሳሌ በሱረ አልበቀራ ካየን الله سبحانه وتعالى لا يستحي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيقولون إيش هذا من عند الله سبحانه وتعالى وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا نا فتنة لفتنة النزي نا الله سبحانه وتعالى الله يكشف عن ساقه التي لا يماثلها شيء والمعنى الثاني يوم يكشف عن الأهوال والشدائد في يوم القيامة وأيهما صح قولتم أن تككليهون قولتم تككليهون المهم هذا اليوم يسمى الساق مليء مليء مليء بالشدائد لزاك أن تواتشوا إلى الله سبحانه وتعالى من دونهم يكستوا الزا من دونهم يوم يكشف عن ساق شيء الله سبحانه وتعالى باتون يا سيال ويمدمو تشغرو يتايال ياو هلتم باندقا بالنوصدة شو دمو الله باتو يمياساي بتكن يشغر كنو بلن دمو هلتم لك انت النوصدو علن علماو تشو يتسمى مبتك علاتنا شو النزي الشي بزاق زي مني قنيال يقول سبحانه وتعالى يوم يكشف عن ساقين ويدعون الى السجود فلا يستطيعون النزيه هنا يبطبطوا يالو يا رسولنا يا حبيبنا يا محمد بتام راس متات يا مطبه بهلت راس غنه شبيت يا وطب يطبه انتن بتام ياسچغرو يالو كفاروش مشريكوش تواچو استي لذا كان تواچو من الله جيتاي بذا كان يدعون الى السجود كيف يدعون الى السجود الله سبحانه وتعالى تأزازي ستقال كسيدنا آدم جمرو اسك يوم القيامة يالسو هلو بتسبب السبب بتكن الله تأزازي ستقال اسجدوا لربكم إلان طيب الله عبادة سلف اللقنو لا عبادة ذلم آخر عبادة يلم أصلا لكن لياساوك فلقال الله سبحانه وتعالى من نو مشرك من نو مؤمن صحيح لهزبون لياوك سلم يفلق ان انت سوتش يلال كادم سكيم القيامه يلال سو كافر ومؤمن كله لا الله تشو لرباتش سجدوا يلال فالمؤمنون يعرفون ربهم يسجدون لانهم يعرفون السجود فالدنيا سجود يرغو نبر يسجدوا نبر الهاتشو يقالونا يسجدالو وكان يسجدون في الدنيا اما الكفار والمشركون مسلموچون دمياادرغو لسجود بلو گومبسلو والمنافقون يريدون ان يسجدوا لكن ظهورهم تأبى السجود ويدعون الى السجود فلا يستطيعون گومبس لما نسفلغو لك اند انچت اند بالا يقومال جرباچو ايتمزز مودتاچ درق يادرغو على الله سبحانه وتعالى مكنياتهم بالدنيا يلسجدوا اهون بيتسجدالو ايچلو በዚህ ላይ ህዝቡ ሲያይ የሰገዱ በሙሉ የጀና ሰዎች መሆናቸው ሙእሚኖች መሆናቸው ሙስሊሞች መሆናቸው ያቃል ጀርባቸው ቢያላቸው ደሞ ኩፋሮችና አላህ ጠላቶች መሆናቸው ያቃል ከዛ በኋላ አላህ ጀሃነም ሲያስገባቸው ዓለምንም ደንታ ያስገባቸዋል ማለት ነው يريدون ان يسجدوا لكن ظهورهم تأبى السجود سبحان الله العظيم እንደዚህ ነው نعم كذا بهالا الله سبحانه وتعالى من عليه فذرني ومن يكذب بهذا الحديث سنستدرجهم من حيث لا يعلمون واملي لهم ان كيدي متين الى هذا فذرني قال العلماء اعلى درجه اسلوب التهديد لما سفرارات كفلق الله سبحانه وتعالى بلاتشو قدلاتشو مقهاتتاتشو ادلم يميلو اعلى درجه كفتنيا ما سفرار يالو تواتشو لني سيلنو الله استلني تواتشو محمد اتفشك اتنادد بزو اتحسب بقى انبيالو حسشقرو تواتشو استلني تواتشو سبحان الله العظيم ለኔ ተዋቸው ማን ነው የሚለው ንጉሱ ወላ ጀነራሉ ላ ሰማይና መሬት አለመሰሶ ያስቀመጠ ጌታ የፈጠራቸው ጌታ ተዋቸው ለኔ ተዋቸው ፈዘርኒ ومن يكذب بهذا الحديث سنستدرجهم من حيث لا يعلمون قلنا كيف يتولى تعذيبهم هل سيعذبهم في الدنيا والاخره نعم تواتشو استي باد دنيا باخيرام لن يتولني استي لن يتلاتوش لن يتولني من اللي تارق نو جيتاي مجمرا عذاباتشو باد دنيا نو مجمرو انتيت باد دنيا تجمرا له وندموش يهم ياكونو لن يلانتي لانشي لسو الله نالفل القنب لو افنقطو يهدي يا اخي يا نبياتشين من قديه نو الفل القنب يهلي يا اخي قران ذي هلال حديث ذي هلال علماء ذي هلال له من ما دلم ان يالهوبتم طرو نو يا لي سجد السجدم صدقه تصدق السدقم انشي دم حجاب ارغي الفلقم ذي هي يالو سوت من على الله سبحانه وتعالى عذاباته ودن يتواچو سيل على الله وندموشي للمشركوش بتش ادلم لقريشوش ادلم قريشوش ما الفوال خلاص هيدوال تلك أمة خلاص راحت جهنم ميقبا قبا يعني نعمة يالله بكبر دمو نعمة يالله عذاب يالله عذاب يالله خلاص انتهى ينسوا فايل تزكتوال نقروا لنيانو اسكيوم القيامة من على الله سبحانه وتعالى يا الدنيا عذابات شو لنقرش أو سنستدرجهم من حيث لا يعلمون والله والله العظيم يهيك آيات رقما يأوك أسو أقسم بالله تنيتو آيادر سنستدرجهم من حيث لا يعلمون من دنو استدراج يقول الإمام أحمد الإمام أحمد سيد أهل السنة من إلال شدة الاستدراج يه استدراج ميلون أجر كفو مهونون بات آم تلك مشكلة تلك شجر مهونون لتاوك وتفلق أن من استدرج لا يعلم أنه استدرج استدراج معناته وندموش من دنو استدراج معنات هو أن ينعمك الله الله نعمة يسطحال تأنا يسطحال ينزب يسطحال لجوش يسطحال هلو نقر يازكو يازكمتكو الله سبحانه وتعالى هلو أستكاكلو يسطحال تمام ثم يتركك تنسى الآخرة كذا آخرة نترسى الله اندترسى يدين قداي يسرسها لله سبحانه وتعالى يا الدنيا كل نعمة يسطحال كذا هلا اخيرا بتلو جرو يلو صلاة بتلو جرو يلو على سوات تزلم بتلو سو مزلم مالت اند عبادة يسبوال استدراج استدراج يكفتلت على الله انا يا الدنيا النقر كله يكفتلت انا يا اخيرا زقت ترقلت على ولا يعجبه شيء الا نفسه نفس نجي نفس يوم تفلقوا ومتاعها كانه يرتع مثل البهائم عند كبت يبلال يتطال كنيوت يادرغال يچفرال يفلقون يادرغال خلاص لكن يا اخيرا قداي جرو تزكتوال عينو تزكتوال لبو تزكتوال هذا معنى استدراج. استدراج وندموج عند فرس على في فرس على أدلم فرس ويم أهيا لتيزو كفلك أمبي بلا فنقطو كهده سار نوم تسطو بيجي سار ترقنا عند دمس ترقنا لنا سارون فلقو سيمتا كب تيزو الله مارثنو استدراج برالي الله هو السول انت ليات أفاسي فلق ندزينو إنما نالو الاستدراج هو أن ينعمك الله بشتى أنواع النعم ثم يتركك تنسى الآخرة ولا يعجبك شيء إلا نفسك ومتاعها كأنك ترتع مثل البهائم. وجاء رجل إلى الإمام أحمد بن حنبل عند سومتة وقال له يا إمام لو نعم إن أمي رأتك في المنام في أحسن حال. سبحان الله يا مقوسوكونو يا ودسونو الناتيتنا انتنا هلما ييج بطرو هنا تارو يا ييج يا جنة سونا يا تروسرو تروسرا يسرح سو هنا بقى انديت يمسلك كوكب يمتمسل به انين انتن بنهون الله اكبر ما شاء الله ما شاء الله الله استي هلموان الله بركة ارقو منها منه من الاول امام احمد قلمنا عليه قال له الامام وما يدريني أنه استدراج وما يدريني أنه استدراج. سبحان الله إيش يعني استدراج؟ يهنا قر رشوة الشيطان لهون الشلال يهن ستلين يعني نفس تسفاتها قالت بقى بهل ما يتشن أم فلان خلاص إني كونو إني بقى كفتني درجة درشان له إن ياتش نفسك كف كف كف كفت لنا يا متتفابت من قد كفت الله تعالى وما يدريني أنه استدراج. تمام كذا قتلوا على الإمام أحمد بن علو واندمي علو لذا الناتي بهل معيتش علو واندمي علو قليت أقول له أو رؤية له في منام عند سو بمنام ترو هنا تا هنا بمنام أيلتنا متنقروا ولكن مات على غير طاعة سيموت قل بسوء الخاتمة نيومته سويو مكنياتهم أنت ولي هنا بهل معيهوه كنبيات ساعة سنة ستنا قرب بهل معيهوه قرآن ستك أرى جنة ستقبع بهل معيهوه كالا أندو سونته مطفوس لهنا شندزي هندزي تلالش إنا التقبلهم سيدنا أحمد بن حنبل يهنا قر الشيء الله سبحانه وتعالى بركة يرقو لكن إني يهنا قر متفابت من قد مخونون اندي تاك الله متنكك الله بنياله استدراج. والاستدراج يكون يا أخوة تملكة الاستدراج يكون بأنواع كثيرة جدا. مثلا الثناء الحسن سويا مقو سهل ما شاء الله شيخ إبراهيم كو علم سياسة مركوبة أم يا مركنا لكو في تهلاين دزيه بالال يا شيخ ان انت كو والله قران ستفسر حديث ستناجر قال لك 300 شي كو بانت مسلموال ليلاس انت دومو ما شاء الله باديس ابا كو انت كاسيت سينبب الناس يسمع له ميولو ليلاس اندزي يا مغسوا على ادلم يه تلك استدراج نوالو مكنياتهم بغناچن يالچو نفسيا مطفو نو ان النفس لاماره بالسوء يا نفس በጣም በጣም መጥፎ የሚያመጉሳት የሚወድሳት ካገኘች ልትፈነዳ ነው የምትችለው የምትፈልገው يطغى اذا الثراء الحسن مغوسا مودس انتكو انتكو انتكو انتكو مالت يطغى عليها الانسان او يفرح فينفجر يدس بدستا وهم بنتنو غرور يميبالو ينتنو لزينو يني ولاج اونتينو منم عالم منم استاذ منم شيخ كاغنياچو طرو درس يميسد اتامغسوت اونتينو متودد كوني اتامغسوت كني لي جمر اونتينو انا هيچ نفسيا قشاشا نچ انا اندو استدراجالو الثناء الحسن طرو نو سو سيوده سو سيامغسه سلانت طرو سيناجر طرو نو ግን አንተ ፊት እንደዚህ አይበለ ሁለተኛ አሉ ሁለተኛ የእስትድራጅ እንትን መንገድ አሉ አስተር ይደሞ ይባሰ ነው አንተ መጥፎ ታረጋለህ አላህ ይሰትራሃል أنتم معصية تارق الله، الله يشفن الحال يسترها الستير، الله سبحانه وتعالى يستر. أنت تعصي بأنواع المعاصي والله يسترك. أهون أنت الله سيقال لتسيكار من تلال له دي الله سيوى الدنيا كونون دزي الله كو ممكن فرطون يولي تلتلال له، لكن يا الله ستر يا الله مشفن لانت راس كف ليارقوا أسفل لقم. إذن اللهم يا رب استر عوراتي ستل يانتن إن كان يانتن عورا يانتن مدفونة قر الله سيسفن الله سيستره بعد الدنيا أنت يبلت طعام عرق اللبهنجي يه ستر سيابزاء الله سبحانه وتعالى عدمه لانت استدراج نواله يقابت شوال النموش سيستره سيستره سيستره يتج عوتبه نوال الله سبحانه وتعالى ونت ونت. لكن أنت سيستره مع سياتته وده طاعة ستهد الله ودوه مالتنا ترو ترو سرا ست سرا عندنا نقر متفوي سرا وسي ستره أنت كالله ترو قنيوت عليه، لكن ها أراس سأت مع سياته رقال الله يسترها هذا استدراج. ليلا دموالو إمهال الله سبحانه وتعالى للظالم عند سو سوي ظلمان دمو ذات شوائي ست أتشو كدات يادر قال بدل يادر قال سوي سدبال سوي عمال هلت بالنا مستي يات ألال هلت وندما ماشنا يات ألال ندقنا مدفون اگر يادر قال سون يزلمي الله الزم كالي هذا يسمى إمهال، وهذا عقاب شديد كبات كتعتنو كالله مكنياتو قودياو نكو كتعتو بياسايه تفرال له فرته ودو هلا قششت لاله لا الله زم نومينو تظلم تظلم تظلم تظلم يمهله الله سبحانه وتعالى كثيرا. منالو عندنا علماء سنقروا الله يمهل ولا يهمل، الله يمهل ولا يهمل، الله ادهن ستهل الله زنبلو يا يهل، لكن شلا يلم اي رسام اي توم. اوكي طيب ان استدراج مالت اندزي مالت نو اندزي مساسلو سوج اندزي مساسلو نقروش الله ليات أفاسي فلق استدراج يادر قال. إذن فذرني ومن يكذب بهذا الحديث سنستدرجهم وأملي لهم إن كيدي متين. أملي يدومو يبحثنا أملي يعني أمحلهم ولا أعقبهم متفوس راي مسارو شركين يادر قو. أهون لمسالي نزي صوفيا وشنا نزي قبوري وش نزي بدعهم يادرقو سوش وهابي يالو يتسادبو حجاب يادرقش سياف الزبات الناس ياشوفو بات الله سبحانه وتعالى زميلال من ما يكتاتشوم اسلام وش سيتشفتشفو سيبدلو الله سبحانه وتعالى زميلال من يلال وأملي لهم إن كيدي متين سلدك كمكو على اللم زميال كوت سلاك آتني هذا اللم زمي الكوت سلال شال كوت هذا اللم زمي الكوت سلاس فرار روني هذا اللم زمي الكوت لكن ين زمته مش الرشة وميسلك اسنجر سلال لونه وأملي لهم إن كيدي متين يعني أمهلهم ولا أعاقبهم حتى يظن العاصي يعني عصيا ما درجو بج إن كلا طمني مثال أنه لم يرتكب محظورا لإمهال الله الله شلا سلالو الله كتا سلالا وردبت عندي من أدركنا من عندي عندني كو سو يلم رباك سو يزلم كنو من زلم كويني يعني مبتعد اللم عندي لزال لتفاتو مبتيلوال الله سبحانه وتعالى وأملي أملي مالت وندموش أملي مالت بتوال له زنبي آيوال له قدلي يقبى زملا له مطفو يسرى زملا له مكنياتو ماس تشقروالي سويو قريشة لهاي صوست أمتنو نبياتشين يتاقلوا باتشو بات أم بات أم يتسدبوا بات يتمتوا بات يعني ليلا كرتو ببيتاتشو قبتو نزام منافقوش بنبياتشين بيت قبتو عائشة زينة درقال لشانو. يا جماعة من نيوم الزيه مستيال لوسو تلاتوش متو مستيقو زينة درقال لش አላደረገችም ንጹህ ሴት ነች ግን አንድ ቡድን የሽፍታ ቡድን ያወጡና በከተማው ምን ያሰራጫሉ የእገሌ ሚስት እኮ ጓደኛ አላት የእገሌ ሚስት እኮ በመንዝርና ነው የምትኖረው ባለዋ እኮ አያቅም ብለህ ማቋሸሽ እንኳን ለነቢያችን ቤት ለእኔም ለአንተም ለአንቺም ለሱም በጣም ያናድዳል አይደለም እና ከፍተኛ በደል የሚባለው ይህ ነው ሁሉ ነገር አገኙ ነቢያችን ራሳቸው ተፈንክተዋል ጥርሳቸው ተሰብረዋል በጉድጓድ ገብተዋል ሳህር ተብለዋል መጅኑን ተብለዋል ካህን ተብለዋል ሚስቱ ዚና ታደርጋለች ተብለዋል ምን ያልተባሉት ነገር አለ እነዚህ በሙሉ ስላስቸገሩ ምን አለ አላህ ሱብሃነሁ ወተዓላ ተውሁም ዘርኒ ወኡምሊ ለሁም እነ ከይዲ መቲን መጨረሻ ድርሻቸው ሲያውቁ የኔ ዝም ማለት እዛ ያውቃሉ وهذا من أشد عقوبات الله لعبده العاصي العلماء تلك معصية تلك تأثالو الله هلت إقره بقرته من ما دلم تو قرته تنور الله كذب هلا الدنيا تهيدا لك ندال لفش تلفا لك الشي دهب يا درقه المهم تلفا لك تلفا لك الدنيا لكن وأملي لهم إن كيدمتين يهي تشال وداج مسلو اندزي هارغو غمدون سي سبب سي سبب له بطام اسچغاري نو اذن اكبر فتنه اكبر عقاب يا الله عقاب لبارياو لطلاو بارياو يعني لا بشقو بارياو ميادرغو الله سبحانه وتعالى يملي يملي نعوذ بالله من املاء الله طيب كذا قتلوا الله سبحانه وتعالى يطيقال ام تسالهم اجرا فهم من مغرم مثقلون يا قال الله سبحانه وتعالى نبياتين غنزب غبو اندال وسدوا يا قال غير من علي انت محمد يقولوا دعوه ستادرج لا 10 13 امه دعوه ستادرج بمكه غنزب تسكفلاتوا الله اندي الله يا قال اندما يسكفلوا نبياتين دموز انديلاتوا يا قالوا በደሞዝ በገንዘብ ዳዕዋ እንደማያርጉ ያቀል አላህ ስብሐ ወተዓላ ላኪን ህዝቡን ለማስረዳት ነው እንዴ መሐመድ ይሁሉ ዳዕዋ የሚያርገው ከያንዳንዱ ሰው በየወሩ 1000 ቢወስድ ኖሮ ምን ይሆን ነበር ተወስዳለህ እንዴ አንተ መሐመድ አምተስአለሁም አጅራን فهم من مغرم مثقلون እንዴ በእዳ ደረካቸው ደሞዝ ይወሰድክ ገንዘብ ክፈሉ ይያልክ يا محمد انت تجبرهم أن يدفعوا مالا مقابل دعوتك وقال بعض العلماء للداعية عند دعوة ميارك الشيخ وعالم وأستاذ والله خير له للآخرة على جنزب دعوة سيادرقنو بتقام طرويهم يميهونو دعوة ميارك جنزب موسد يفكنا لوندموش قرآن مياسكرة جنزب موسد دوموزن دينورو من ما دلم يعني يجوز في الإسلام لكن ملو بملو لاخره اسلف له قال لكن يبلط له مكنياتهم يولاش الله يطيقال دوموز الله وي محمد دوموزو كبداچو اندايون دا ام تسالهم اجرا فهم من مغرم مغرم مالت مكفلو اقاتاچو اداب ادا هونو انت جنزب سلمتلاچو لا طيب اندغنا يقتلال ام عندهم الغيب فهم يكتبون عندي ان انت ما محمد ما تاكو نغير ياقالو مسالني الناس يعني غيبون ود اخره عيناك ود اخره هدو جنه ايتو انيا كوي جنه سوشنن يميلو غيب يمايتاي نغير ايتو انداي هونو اندزي ليهون يتشلال لا ام عندهم الغيب فهم يكتبون طيب بعد هذا يهن طياقي علي اسئله توبيخيه يبالال ينتياك كتيق بهالا بعد هذا بدا يسال النبي صلى الله عليه وسلم من عليه يصلي النبي صلى الله عليه وسلم نبياتين ما صنانات جمر اهون الله سبحانه وتعالى يهنوا لطياقه طيقنا ملس عطا غيبيات تاقالاتو انانته يتدبق سوور نجر الله بيش يمياقو انانته اوقاچو ويم مالك تاقالاتو مالك لا رضوان رضوان يجنا تلقوا علقا ነገራችሁ እንዴ እኔ ሰላቅ ነገራችሁ የጀነት ሰዎች ናችሁ ባላችሁ አላችሁ እንዴ አላለም طيب ከዛ ቀጥሎ ምን አለ አላህ Subhanahu Wa Ta'ala فاصبر اذا صبر عليك لحكم ربك አሁን ይህ ትልቅ በደል ይወረደብህ ትልቅ እንብይታ እንብ ያሉብህ ትልቅ ችግር የተጣለብህ መሐመድ اصبر تجستارك هذا حكم الله الله فلقونه يهل يودك أبه يورد أبه فاصبر لحكم ربك تو تو محمد صلى الله عليه وسلم عند يونس اندات هون ما انه يونس دموا هون يونس نبي الله من هذا الرجاء دعوة هذا الرجاء هزبوك أبشاكوك بحالا على مقبابات تغني انبياء لوت أن نامن من نامن كالوت أكرفو تتاتشو هيدو متوشي ناتشو متوشي هزب دعوة درق الله شو سيدنا يونس سيشاكتشكو تناس ينادرو تتواتشو بقى ودبهر هيدي يقول سبحانه وتعالى فاصبر لحكم ربك ولا تكن كصاحب الحوت حوت مالت عسانو يا عسا وندم سيدنا يونس نو لما دلو يا عسا قوادنيا هونو بأسا هود قبتو سلي لتوسنو بزيتا سلكو ايه ولا تكن كصاحب الحوت إذ نادى وهو مكذوم ششتو هيدو بتعام تقوتو بحزن اندزيهنو يهدو لكن بأسا هود كقبا چوه بلو نادى الله انترى الزهنو الله انترى لولا أن تداركه نعمة ربك نعمة من ربك من ربه لنبذ بالعراء وهو مذموم فاجتباه ربه فجعله من الصالحين قال تعالى يا رسولنا ترجموا هون لنقراشو يا محمد يا رسولنا اصبر مما يفعلونه المشركون يمكى مشركوش يميا درقوت إياه يسمى هنا أنت تقستارك ولا تكن كصاحب الحوت يعني يونس بن متى سيدنا يونس ابن متى السوية درق ودرقيت لا تدرق السوية تساسات وستة لا تساسات طيب من نو يونس يونس يا جماعة نبي الله ورسول الله نينوى يمتباله كتما بزا ينبرو نبينو درو هذا الرسول الكريم دعا قومه فوجد منهم صعوبة فغضب عليهم متوشي ناتشو دعوا بيادر قلات شو بيادر قلات شو انبيالت تقوطة وتركه تتوات شو هيدي وذهب بقى ببهر انتن هيدنا عند مركبة جنيزة عندت مركب وركب في البحر مركبا فجاء موج يبهر مقبل متعنا بمركبو عند عم السدس نبرو اهون السواء لتسات مفلقج مركبوا سوچ سلبزوبات بقى معبلو متو لياطفات فلگنا تماكرو منالو كنيا عند سو ما غدل اللبنالو ياتوم كنيا عند سو كالورده بقى بحرو لبلات نو من النارق انقدي ما نيورد اتا النارق قالو اتا سيادرغو ودن يونس متا ሁለተኛ ንድገማሉ ወደ ዩኑስ መጣ ሶስተኛ ንድገማሉ ሶስት ጊዜ እጣው ለዩኑስ መጣ አላህ ፈልጎ እኮ ነው እንደዚህ አመጡና ባህሩ ውስጥ ጣሉት ቀጣ ዛ ሲገባ ትልቅ አሳ መጣና አፉን ከፍቶ አፉ ውስጥ አስገባው ወዱ ውስጥ አስገባው تمام طيب فاقرعوا فجاء ثلاث مرات على يونس فرموه في البحر والتقم حوت كبير تلك اسامته افون كفته يعني هدوس اسكباو لكن الله امر الحوت الله جن اساون عززه ود اسا تزاز استلالفه من عليه الا يكسر منه عظما عند اتنت انداي سبربت انداي يفلقو عند طفرم انداي لك እዛ በአሳ ሆድ ገብቶ እዛተኛ ያኒ خلاص እዛ እዛ ቆየ ولا يؤذيه ابدا اذيا انت انتهيت لكن تغير جسمه سيدنا يونس لسنت غزي اذا سلقويه يعني كسا طقره سونته بمولو تغيره مكنياتهم عند غزي بقى اندزي كتنيا منسات ما يتشلم مقوم ما يتشلم مقمط ما يتشلم الله اعلم انديت هونتاو اند نبره نحف لانه كان في ظلمات ثلاث بسوست چلما نبرسو عندنياو چلما يا عسا هدنو ሁለተኛው በላዩ ያለው ጨለማ የባህሩ ጨለማ ነው ሶስተኛ ጨለማ የሐዋሁ የመርየቱ ለሊት ሲሆን ጨለማ እና ጨለማ በጨለማ በውስጥ እዛ ተኝተዋል እዛ ظلمة الليل بطن الحوت ظلمة البحر يهلو እዛ ውስጥ ሆኖ ምን ያደርጋል አላህ Subhanahu Wa Ta'ala ሊቀጣው ስለፈለገን እዛ አስገባው ثم امر الله كتوسن غزي በኋላ الله سبحانه وتعالى لأساو تئزازة سالفنا بزا ببهرو تعرف تعالوالو هيدنا ببهرو تعرف كهودها وتته بزا مريت تعالو تعالي تئزازو تقبل لأساو هيدي لكن جنا ببهرو استيالي وده بهر تعرف كمدرسو بفي تئزازي قرار رب سيدنا يونس يا أشوان تسبيح سما يا أشوان تسبيح سما نبياتين يا أشوان تسبيح سبون أتاكم هنا قرون دموج سيدنا رسول الله صلى الله عليه وسلم كوش بلو نبر كذا سيدنا أبو بكر نبر بك أنجرا بك أنج عندنا بقرا سيدنا عمر نبر كعمر قتلو سيدنا عثمان نبر لا مش سيدنا عثمان سيدنا أبا ذر نبر تمركتو دموج نبياتين كوش بلوال كذا قتلوا سيدنا ابو بكر نبروا كذا قتلوا سيدنا عمر نبروا كذا قتلوا ابو ذر نبروا كذا قتلوا سيدنا عثمان نبروا اهو النبياتين اشوا عن السنه كذا كمسجدو اشواو سبحان الله سبحان الله والحمد لله لا اله الا الله بلو تسبيح ادرجي حزب يسمع كذا لابو بكر سطتنا قتل تسبيحو لعمر سطتنا قتل تسبيحو لأبو ذر سيساتوت زم عليه أبو ذر إج سيودك أنتنو أشواو زم عليه كأبو ذر ود عثمان سيهد سبح كذبها لا منا لسيدنا أبو ذر عندك أن عند سومت أن سيدنا عثمان يسد بنبر تو لو تو تو تو هذا ولي من أولياء الله عندك أن اشوا بنبياتين اج تسبيح ادرجه كذا عمر او بكر كذا عمر انيك عمر اتقب نبركو باجي سيعرف اشوا تسبيح على درجم ود عثمان سسطو تسبيح ادرجه كني اندمي بلط كانت اندمي بلط ارغاغط الو انا نبياتي صلى الله عليه وسلم سمو صحابوچون سمو تسبيح اندمي يادر بل نبياتي صلى الله عليه وسلم راساتهم منالو اني لا اعلم حجرا عند دنگال لما قو اني بزا دنگاي سالف السلام عليك يا رسول الله لن نبر على نبيك صلى الله عليه وسلم بزو انتن على اندزي يتكسطو سلازي سيدنا يونس ودزا بحر اتقب انتنو يا بحر انت عرف سيدرس يا اشوان تسبيح سما اوكي فلما قرب الى الساحل نعم سمع تسبيح الحصى فقال يونس اللهم اني اتخذت بطن الحوت مسجدا اني اتخذت بطن الحوت مسجدا لك وساسجد في هذا ولم يسجد احدا قبلي ولا بعد ابدا سلازيه الزيه حوت مسجد ارجي يسجدكن وبلو سجد الزا سيدنا يونس بسجود ودك بسجود وردنا الزهن من عليه لا إله إلا أنت سبحانك إني كنت من الظالمين عليه لا إله إلا أنت سبحانك إني كنت من الظالمين بحوت وين بأسا هود هونو يهنك على عليه الله سبحانه وتعالى يهن دعاء تقبلنا نجا وطاو كأساو هود نجا وطاو ولولا أن كان من المسبحين إلى الله سبحانه وتعالى يونس كنزة صالحوش وليوش تسبيحنا تهليل يمي عرقو باينور نرو يعني يتأفى نبر سلزي يهن كاليالات عندو نبياتشن انتأيك يا رسول الله يه ليونس بيتشانو لا ليونس بيتشان اللم كل مؤمن يهن دعا كادر رقي كتلك شقر الله وتوالانو لا إله إلا أنت سبحانك إني كنت من الظالمين كنزامة توشي سوش أكرفو ممتعتو وانجل مهونون أهون تاوك أوك أي تسمعو تسأتنا اللهم رب اغفر لي عليه. وقصة يونس يا جماعة قصة يونس بتلي بتلي بسورة الصافات بدن بارقونو الله قال لسأت سورة الصافات متو سلاسة تنينيو آية كزا جمرو من إلى الله سبحانه وتعالى سلا يونس وإن يونس لمن المرسلين مجمرا رسولنا كنزا أمس رسولك أن رسولنا بقرآن التكسو إذ أبق أبق مالت يعني شودون متلوت انبيبلو أكرفو أكرفو يتفى مالتنو أكرفو فا يتهدي إذ أبق إلى الفلك مركب أغنينا ببهرو ودى مركبو لاي وقتو هداري مركبو سوش نبرو انديتنا قالن إذ أبق إلى الفلك المشحون سو يتشكمي عند مركب أغنينا بزاهدي فساهم اتقاد الرقو ماني ورد ماني ورد ماني وطا انقدي اتقال نار قالو فساهم اتقات درقي فكان من المدحضين انقدي تشنا في هونو صوست قزي السو الدل اتقال ود السو متقالنا تقالوت قرآن نو اندزي انقدي علماء التاريخ منامن من هذا بقرآن يسفرنو يسو اتقال صوست قزي سيمتا تقالوتنا فالتقمه الحوت افون كفتو قرص صدرقو انقدي تنو يا أسو فالتقمه الحوت وهو مليم بادرقو وانجل توك أشنونا تسأسطو سايود بتنو بطن الحوت قبا الله سبحانه وتعالى من عليه يونس رسول نبي تقي صالح بايهون نورو عليه زا لسنت مليون آمت زا يكوي نبر بأسا وهود يتسك أيه لسنت شي آمت زا يكوي نبر قال سبحانه وتعالى فلولا أنه كان من المسبحين تسبيح تهليل ذكر يمي أدر قسو صالح سلا نبر نونجي للبث في بطنه إلى يوم يبعثون اسك يوم القيامة الله سبحانه وتعالى زا يا أساو هود إزاي تو نبر يا الله اسكهم القيامة أهون نكوان اسكهم درس انت شيء ألفوه لأوندموج نبياتشن نكوان شيء أرتمتو أمتونو على هون كذا قطلو نبرو عيسى نبر كعيسى ودو نبياتشن أمسنا تسبا أند أمتان لي يبتش هولتش أمت قبا اندقنا كعيسى ودى موسى ودنتن ودنتن ودى يونس درس انجليس انت شيء أمت اسكهم درس اسكيوم القيامة إزا بأسا هود إنتو نبر فلولا أنه كان من المسبحين للبث في بطنه إلى يوم يبعثون فنبذناه بالعراء فنبذناه يعني كهود كأساو هود أوتتا إزا يعني يبهروت أرف مريتو إزا تألنو وهو سقيم كسبت أم سونته بك أتنتون وطا كذا وهو سقيم كذا بحالا الزاسي وطا لك اندن قراريت اندزي بك ጤናው ሄደ ስጋው ተበላ ከሳ فنبذناه بالعراء وهو سقيم وأنبتنا عليه شجرة من يقطين ذا عند دبا تقالاچو دبا بامارنيا دبا نو ميبالو وندموچ بتگنيا دبا نو ميبالو بعربنيام دبا يلالو غرع الى طلب سعودي عربيا دبا طيب لمن دبا مرته ايه عند تياكي لمن لستنا مريم بنت عمران تمر مرت اللات بذا غزي تفاح نبر برتقال نبر كله نغر نبر فرافري لا رطب تمر مرت اللاتنا وهزي اليك بجذع النخلة تساقط اليك رطبا جنيا فكلي واشربي وقري عينا لات الله سبحانه وتعالى زافون دزي تنش نكان كارغنا رطب تمر يبيجا تمر اللم السورد الله انك كذاب الله لمن مرت الله علماءه منالو علماءه بتش سايرو دكتوروه طبيبوه منالو رطب لرغز بتام لرغز ست بتام طول نوالو رطب رطب يمتبلا كهوني عندي يرغزت سيت لجو سيوطا قص بلو بلسلسنا بطرو هونتا نو ميوطاو مكنياتوم تنانتنا اند استماركواچو ودوا لو تدهنوا الدهان يعني قبات عند قبات اللسلاس سايونه رطب ستبلا هدوا يلسلسال ما حصنوا ميلسلسالنا انتونو يوطال اني ايتشال هزي رياض عندي زمداچن ارغوز ود الدكتور هيدچنا كذا كمدهاني شوچو عنده يصافلات رطب بيالات رطب وهزي إليك بجزع النخلة تساقط عليك رطبا جنيا بسورة مريم أهون دمو ليونس قرع ويم دمو الدبا مرت ألتنا سبته لمن الله أعلم لكن أهون بزي 21st century بل بزيه ور بزيه ولت ور نزي يسمه عنده تلك دكتور من علي يه أرنغوادي دبا أرنغوادي ومالتنو አረንጓዴ ዱባ ብዙ ብዙ ብዙ ቁጥር የሌለው በሽታ ያድናል አለ ከበሽታዎቹ የተከሰው አንዱ ምንድነው አንድ ዱባ ቢጫው እንትኑ ይህ አረንጓዴ ዱባ በውሃ አርገህ ታጥበውና ጽድት ታርገህ ስታጥበው ከተፈው አለ ከተፈው ክልክ እንደ ትናንሽ ትከተፈውና ይሄን አሳራ عصير يمترقو جوس يمتقلابتو انتنو عصارة من جنو متلوت عصير يمتسراو ماشين بسو اسقباو كذابو هلا واتت اسقبالت كذاب اوف اونا رقات ماشينو نعم مفجعو يفج البواتت سيفج بيت واتو عند كاس ويمهولت كاس كتتا يسكوار بشيتايا اللو عند متو ለምሳሌ 200 የሚدرس ከሆነ ስኳሩ 100 ይጎድላል እኔ ይሄን ነገር መኮርኩት ሁለት ባንግላዴሽና አንድ ህንድና አንድ ኢትዮጵያዊ በዚህ በኔ ሬስቶራንት የሚሰሩ አሉ። ከነዚህ ሰራተኞች አራት የስኳር በሽታ ያዛቸው አንድ ኢትዮጵያዊ ነው ሁለት ባንግላዴሽ ነው አንዱ ህንድ ነው። አሁን እነዚህ ምስኪኖች ምን ያደርጋሉ በየሳምንቱ 30 ብር እየከፈሉ ይሄዱና የስኳር እንትን ቼክ አፕ ያርጋሉ አንዱ 200 300 400 ይደርሳል ስኳራቸው። አሁን አያቸውና ሳያቸው በየሳምንቱ 30 ብር ይከፍላሉ يعني 120 ብር በአመት በወር ማለት ነው። ከዛ ምን አደረኩኝ እኔ ሄጄ ያቺ ማሽን ገዛሁላቸው በ200 የስኳር በሽታ ቼክ የምታረገው እና አመጣሁትና እዛ ቦፌ አስቀመጥኩት በየሳምንቱ አራቱ ማመጣና አያቸዋለሁ ስኳር አንድ 200 ይደርሳል አንድ 300 ምናምን እንደዚህ በቃ እኔ የነሱን ዶክተር ሆንኩኮ አንተ በቃ በጣም ከፍ ብለዋል ተው እንትኑ መብላት ነጭ ዱቄት መብላት ተው ስኳር ተው ምናምን ለዋለሁ። አሁን እንደዚህ አሁን አራተኛ አመት ይዘዋል አንዳንዶቹ ዝቅ ይላል አንዳንዶቹ ከፍ ይላል አይደለም ይሄን ነገር በቴሌቪዥን ሲሰማው የዱባ ነገር ሄጀ ነገርኳቸው አንድ ዱባ በየቀኑ አንድ ዱባ ከወተት አርገህ በጁስ እንትን የሚፈጭበት አስገብተ ሩር ከፈጫውና ከጠጣው 180 ይጎድላል የሚል ወሬ ወሰድኩና ያ ወንድማችን ኢትዮጵያዊ ና አልኩት ዱባ አምጣ አልኩትና ዱባ ሰጥቼ ልክ ዶክተሩ እንዳለው ሳጠጣው ወላሂ ወላሂ አቁል ለኩም 225 ነበርና 100 ጎደለ 100 ጎድሎ 125 ሆነ የሱ ስኳር ማለት ነው እኔ ገረመኝ የሱ ሲጠጣ ከሁለት ሰዓት በኋላ ቼክ ስናደርገው 225 የነበረው ስኳር 125 ሆነ ማለት ነው 80 90 እስከ 100 ጎደለ ማለት ነው طيب ሌላስ ዶክተር የጠቀሰው ወላ ብዙ በሽታዎች ነው አንዳንድ አለ አረንጓዴው ለስኳር ነው አለ ቢጫ ደሞ አለ አሜሪካን ወይም በህንድ በአሜሪካ የሚበቅለው ዱባ አለ እሱ ደሞ ለዚህ በሽታ ብሎ ይናገራል እሱ እና ላቦራቶሪ ኤክስፐሪመንት አርገን ያገኘነው ነው አለ ዶክተሩ የሱሪያ ዶክተር ነው የዲን ዶክተር አይደለም ወንድሞች የዲን ዶክተር ይሳሳት ይችላል ምክንያቱም እሱ የዲን አስተማሪ ነው እንጂ ዶክተር ነው ይሄ ግን ዶክተር ነው ዶክተር ጠቢብ يعني consultant هنا سونو على كل حال الله سبحانه وتعالى من عليه فنبذناه بالعراء كذاك بهرا وتتن بمريته لاي على نوزا وهو سقيم بتقام كستون يوتا وأنبتنا أبك النلت مالت نويم ود دبان دي هد أدرقنا وأنبتنا عليه شجرة من يقطين دبا مالت نوم وارسلناه الى 100,000 كذبها لا سونته سيستكاكل طينا سياغن توباسيل وده حزبو اندغنا تملسال نونا وده حزبو تملسي وارسلناه الى 100,000 او يزيدون فامنوا فمتعناهم الى حين تركاچونا كذبها لا اسيالاچو نغر اشي بلو تقبلوا كذا بسورة يونس اندقنا الله سبحانه وتعالى من الله بسورة يونس فلولا كانت قرية آمنت فنفعها إيمانها إلا قوم يونس لما آمنوا كشفنا عنهم عذاب الخزي في الحياة الدنيا ومتعناهم إلى حين إذن هذا يونس اندسوا اندتهن يا محمد اندزي اندتهن أكرفه اندتهد صبرارك طيب يي لرسول نو رسول ادرغوتم اسلم اكرفو اهدوم طيب لما نو وندموش لني لانته دعوه ما يدرغسو اكرفو كنقراسو كدعوه وقتو ما هدو اند يونس ليهون نو يونس انكون رسول نبي صالح سلهوني الله توباون تقبلو ود حزب ملسو اندغنا من الصالحين من الاولياء هنون يموتو يونس انت جن اكرفو كهدك من تاك الله انتكاس بمت أبه انتكاس تاك الله شو اندموش انتكاس مالت عند سو راسو ودتاش اقرو ودلايسي هنو يعني مؤمن ينبركو ايمانو تأفتو ودفاسك اندتملس لهون ايتشلم لهون ايتشلال سنزي صبرارك تمام طيب والنبي صلى الله عليه وسلم لما رموه اهل الطائف ودت ايف على هيدو من نبياتشن دعوة لمارك የጣይف ሰዎች ግን መጥፎ ሰዎች ነበሩ እነዛ ባሪያዎችና ህፃሮች ለቀውባቸው በድንጋይ አርገው ነው ነቢያችን እስከ እግራቸው እስከሚደማ ድረስ በድንጋይ መጥቷቸው አይደለም አሁን ነቢያችን ተራራ ነው ጣይف ተራራ ነው እየተመቱ በድንጋይ የተወረረባቸው ወደ ቁልቁለቱ ሲወርዱ እዛ ትንሽ አንድ ጋርድን አገኙ ነቢያችን ትንሽ ጋርድን ነበረችና እዛ አረፍ ብለው ደማቸው እየጠረጉ ከእግራቸው በቃ ዱዓ ያደረጉ ያ ረቢ انهم قوم لا يعلمون ምናምን ያሉ እዛ ቆሞ ያሉ አዳስ የሚባለው አንዱ መጣና ዘቢብ ይዞላቸው መጣ አያቃቸው ነቢም ሆናቸው ማያቀም እሱ ደግሞ ነቢያችንም አያቁትም አዳስ ሃይማኖቱ ቢስ ነው ሃይማኖት የለውም አሁን ዝም ብሎ ከነዛ እንትን ነው የሚኖረው ክርስቲያንም አይደለም እስላምም አይደለም ዝም ብሎ ሙሽሪክ እንትን ነው መጣና ደክሞ ደክሞአቸው ሲያይ زبيب ستاتشو وين يعني زبيب تقبلوا ثناء. فقال النبي صلى الله عليه وسلم اندوا فريسي بلو بسم الله بلو بلو اي بسم الله عداس سمتوا اقمه بسم الله اقم منجنو بسم الله. فقال عداس من اين هذه الكلمة كيف متهو ينقر اهل هذه القرى لا يعلم لا يعرفونه يقال سمتنا واناكم اهون يلهبت قريه دمو زي يلهبت بوتا يزي سووتش كو بسم الله ياكو منجنو ينقر علاچو. قال صلى الله عليه وسلم من اين انت انت ما نسمه عداس كيف نو يمتهو علوت. قال من نينوى علاچو. فشوف يا اخي دعواس تادرق ان بسو بقى اندزي عينت مهنا اللبت. قال صلى الله عليه وسلم نينوى قالت نعم من المدينة التي بعث فيها يونس ابن متى قالت سو يود نززي مكنات السوك نينوى نو يونس دمو بنينوى نبر كتماو تنزز تدنك. قال عداس وكيف عرفت أنه نبي كسنتش أمت ينبرو اندي توقع أنت نبي مهنون. قال صلى الله عليه وسلم هو نبي وأنا نبي قالوا ثنا قم بس بلو قلبتات شويزو سامات شو بقلبتات شونو بإقرات شونو بمن المهم تبك بلو سامات شو مالتنو بسات شو أمني يزو تحيدو مالتنو نبي صلى الله عليه وسلم. فالله تعالى يأمر نبيه ألا يكون مثل يونس إذا غضب من قومه وتركهم وذهب. لا نزيه ندات هنا لاتشو. إذن وندموش إن أهوتوش يهنبر إسكهون درس إزيه بك أني المسلين عند ساعة تقولنو يهدكو سلزيه يتك أرتشو يسورة القلم بمت أوسامنت السوان نشارسنا ندقنا قتلو يعلو سورة نهدالن. إذن يهي مسلالي زاري آياتاتشون مايكو سدو تناقروش أمروك أنسو تلنكو يا الله تأمر قلسو أن استي مايك لنانتي. والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين. رب العالمين الصلاة والسلام على أشرف المرسلين. أستاذ جزاكم الله خير. እና ኢንሻአላህ ግዛችን እንዳልወስድ ባች ደሞ ኢንሻአላህ አቡ አኒስ ኢንሻአላህ ወንድሜ ቀድሜ ከሆነ አንተ ማለፍ ከፈለክ ለፍ ኢንሻአላህ ጀዛኩም አላሁ ኸይር ኢንሻአላህ እንግዳስ እኔ ለቀደም ኢንሻአላህ አውፍ በለን ቀድሜም ከሆነ ኡስታዝ ኢንሻአላህ እንግዲህ ሱራቱል ቀለም ብዙ ነገር ነው የተማርነው ብዙ ነገር ያወቅን እየመጣን ነው አልহামዱሊላሂ ረብል ዓለሚን እንግዲህ ያው በመግቢያው ላይ በዱንያ ላይ እንግዲህ መልካም የሰራ ሰውና ሙጅሪም የነበረው ሰው እንደፈለገ ያአላህን ተዛዝ ነቅፎ ሰውን ሲበድል የኖረ እንደፈለገ ስሜቱን ሲከተል የኖረ ደሞ አላህ ያዘዘውን ቀጥ ብሎ አላህ ያዘዘውን ተከልክሎ አላህ ያዘዘውን ሰርቶ ለት ተቀን አላህን ዒባዳ ሲያደርግ ለሊት ተሐጁድ ይቆም የሚያደር ቀን የሚጾም ባሪያ እኩል ሊሆኑ ይችላሉ በጭራሽ? ምክንያቱም በተለያዩ ሱራዎች አላህ ተዓላ لا يستوي اصحاب النار واصحاب الجنه اصحاب الجنه هم الفائزون ወና አላህ ተዓላ እንግዲህ ሙእሚኖችን እንደ ግፈኞች እንደ በለደለኞች እናደርጋቸው እንደ በጭራሽ አላደርገውም ነው የሚለው አላህ ተዓላ። እንኳን ረብል ዓለሚን ቀርቶ ማንንም ተራሳ ጃጅ የሚባለው እንኳን ፍርድ ቤት የሚሰራ ሰው እንኳን በትክክል የሚፈርድ ከሆነ በደለኛና ትክክለኛ ሐቀኛ ሰው እኩል ይፈርደዋል ሊሆን አይችልም በጭራሽ። እና አላህ ተዓላ እነዚህ ሙጅሪሞች እዚህ እንደፈለጉ ሲፈነጥዙ ቢኖሩ ወነት እንዳይመስላችሁ ወንድሞች እህቶች በጨው እንጀራ በልተ ኢማን ከሰጠን والله الحمد لله رب العالمين ኒዕማውን አንጠላም። ግን እዚህ እንደፈለጉ በፕራይቬት ጀት ቢበሩ የተለያየ መኪና በቀን ቢቃይሩ ወነት እንዳይመስላችሁ ወንድሞች እህቶች ዱንያ መጥፎ ነው ለማለት አይደለም። ግን በዚህ በዱንያ ብልጭልጭ የተሸነገለ ሰው መጨረሻው እንግዲህ እሳት የሚጋፈጥ ሰው እኩል ሊሆን ይችላል? በጭራሽ እኩል አይሆንም። አላሁ ተዓላ የዱንያን ኸሲስነት ምንነት በተለያዩ ስራዎች ሲነግረን አላሁ ተዓላ ወለውላ አን የኩነ ናሱ ኡመተን ዋሒደተን ለጀዐልና ሊመን የክፍሩ ቢረሕማን ሊቡዩትህም ሱቁፈን ሚን ፊድወትን ወመዓሪጀ ዓለይሃ ይዙሀሩን ይላል። ወሊቡዩትህም አብዋበን ወሱሩራ ዓለይሃ የተኪኡን ወዙኽሩፈን ካለ በኋላ ምን አለ? ወኢን ኩሉ ዛሊከ ለማ መታዑ ልሐያት ዱንያ ነው አለ። ይህ ሁሉ ዲኮሬሽን፣ ይህ ሁሉ ብልጭልጭ እዚሁ ቀሪ ነው፣ ጊዜያዊ ነው። 50 ዓመት 60 ዓመት ነው። ከዚያ በኋላ ሄዶ ጀሃነም የሚጋፈጥ ሰው እና በዚህ በዱንያ ላይ ቢሰቃይ ቢንገላታ፣ አንዲት ጨርቅ አንድ ዓመት ቢለብሳት፣ የተዘዋዟሪ ልብስ ቢለብስ፣ የተቆራረጠ ልብስ ቢለብስ፣ መጨረሻ ላይ ሄዶ ረሒቅን መክቱም የሚጠጣ ሰው እኩል ሊሆን ይችላል? በጭራሽ እኩል አይደለም። እና ኢንሻአላህ እዚህ ዛሬ የተማርነው ትምህርት የሰጠነው ደርስ ምንድን ነው? አላሁ ተዓላ በዱንያ እንዳንታለል ነው። በዱንያ ብልጭ ልተታለን ለመጨረሻው ለውርደት እንዳንጋለጥ የሚያሳይ ነው። በቅጣት ከመጣን ደግሞ አላሁ ተዓላ ለጊዜው ዝም ቢላቸው እኛ ከዚህ ትምህርት መውሰድ ያለብን ለጊዜው የተለያዩ ነገሮች ሲፈነጥዙ ብናያቸው፣ ሲንቀባረሩ ብናያቸው ግን አላሁ ተዓላ ወኡምሊ ለሁም ኢነ ከይዲ መቲን አለ። ዝም ይላቸዋል፣ ጊዜ ይሰጣቸዋል። የት ሊያመልጡ ግን መጨረሻ ላይ ፈየውመ ኢዝ ላ ዩዓዚቡ ዓዛበሁ አሐድ ወላ ዩሲቁ ወሳቀሁ አሐድ አለ። አያያዙ በጣም ብርቱ ነው፣ የትም አያመልጡም። ከሱ እጅ ግን ከገቡ መፍለክለክና ማምለጥ የሚባል ነገር አይታሰብም፣ አይታለምም። እንኳን ረበል ዓለሚን ቀርቶ የጀሃነም ዘባንያዎቹን እንኳን ማምለጥ ይችላል ሰው? አይችልም። እና ኢንሻአላህ በተለያዩ ስራዎች ነው አላሁ ተዓላ የሙጅሪሞችን አደግን ምን በዱንያ ላይ መብለጭለጫቸው፣ መፈንጠዛቸው፣ እንደፈለጉ መሽከርከራቸው አይግረምህ ነው የሚለው። እና ኢንሻአላህ ከዚህ ከዛሬው ትምህርት ብዙ ነገሮች የምንማረው እኛ በዱንያ መታለል እንደሌለብን፣ ለረሱል ዐለይሂ ሰላቱ ወሰላም ሆነ ከእሳቸው በፊት የነበሩ ነብያቶችም የተላኩት ገንዘብ ጠይቀዋል? አልጠየቁም። ምክንያቱም አላሁ ተዓላ ነብዮችን ሲልክ እርብብን ለረሱል ዐለይሂ ሰላቱ ወሰላም እና ለፋሚሊያቸው እንኳ ከገንዘብ ጋር ዳዕዋው ንክክነት እንዳይኖር ነው የከለከላቸው። ሰደቃ ይበላሉ ረሱል ዐለይሂ እሳቸው ፋሚሊ አይበሉም። ለምን? ዳዕዋው በተጣራ መልኩ እንዲጓዝ ስለሚፈልግ ነው አላሁ ተዓላ። ከገንዘብ ጋር ምንም አይነት ግንኙነት እንዳይኖሩ እየተራቡ እየተጠሙ በድንጋይ ከሆዳቸው ላይ እያሰሩ ረሱል ዐለይሂ ሰላቱ ወሰላም ቀጥል ዳዕዋህን አላቸው። አንተን የምከፍልህ አኼራ ነው ደመወዝህ። እዚህ ሰደቃ እንኳ እንዳትበላ። ምክንያቱም ይሄ አሁን ወላሂ የሚያስተምረን ለትላልቅ ዑለማዎችም ሆነ ለሀገራችን ባሉ ለዲን ብሎ ለዱንያ ብሎ ዒልም የሚሰጥ ሰው አንድ ሰው መስጊድ ላይ ቆሞ ዳዕዋ ሲያደርግ ነጋዴዎች ካሉ ከጁሙዓ ሶላት በኋላ ወስደው ከቤቱ በግ የሚያበሉት ከሆነ እነሱን መጠቆም ይፈራል። እኔ ወላሂ በሀገራችን ያየሁት ነው የምነግራችሁ። ዓሊም ነው እውቀት አለው፣ ግን ነጋዴዎች ከዙሁር በኋላ ከጁሙዓ በኋላ በየቤታቸው እያዞሩ በግ ያበሏቸዋል። እነሱን የሚያስቀይም ነገር መናገር ጥሩ ጥሩዋን ነገር እየፈለገ ብቻ ይናገራል። ይህ ሐራም ነው ሐላል ነው ምናምን የሚል ነገር ያቆማሉ። እና ይሄ ነገር ወላሂ ኡስታዝ በጣም አደገኛ ነገር ነው። ከገንዘብ ጋር ዳዕዋ ንክኪነት መኖሩ በጣም ዳንጀር። ምክንያቱም ሰዎችን ላለማስቀየም ሲል ጥሩ ጥሩዋን ነገር ብቻ እየፈለገ ነው የሚናገረው። እና ኢንሻአላህ በዱንያ እንዳንታለል ሐቅ ከመናገር በዱንያ ተታለን ራሳችንን ለውርደት እንዳንጋብዝ አላሁ ተዓላ ይጠብቀን። በተለያየ ቦታ ነው እንግዲህ አላሁ ተዓላ ደግሞ ለሙጅሪሞች እዚህ ሶላት እምቢ ላሉ ሰዎች የውመል ቂያማ እንግዲህ ሁሉም እዚህ ዱንያ ላይ ዑለማዎች ዋህብያ የተለያየ ስም በዘመኑ እየተሰጣቸው ሲለከፉ ሲሰደቡ ኑረዋል። እስር ቤት ሲሟቅቁ ኑረዋል። ግን አኼራ ላይ የውመል ማዕሸር ላይ ምን ይሆናሉ? እዚህ ግፈኞች፣ በደለኞች፣ ሙናፊቆች እዚያ ተሰባስበው በአንድ ላይ ይቆማሉ። ምን ይላቸው ረበል ዓለሚን? ወምታዙ ሊየውማ አዩሃል ሙጅሪሙን። ዱንያ ላይ ተቀላቅላችሁ ኑራችኋል፣ እዚህማ እኮ የመበጠሪያው የመለያው ቀን ነው ይላል ረበል ዓለሚን። ተነጠሉ ሲል ሙናፊቆች እዚሁ ጠምጣማቸውን ጠማጥመው ጀላብያቸውን ለብሰው መስጊድ ሙስሊሞች ጋር አብረው ሰግደዋል፣ ፊ ሰቢልላህ አብረው ወጥተዋል። ግን እዚያ ላይ አላሁ ተዓላ አልተነቃብንም አሁንም ብለው ከሙእሚኖች ጋር ተለዩ ሲል አብረው ይለያሉ። ዛሬም አልተነቃብንም ብለው ነው። ረብ አልዓለሚን ግን በሉ እስቲ ለመለየት ሲፈልግ ሱጁዱ ረዱ ይላል። ሙእሚኖች እዚህ ለምደውታል፣ ሌሊት ተሐጁዱን ለምደውታል፣ ሰልጥነውበታል። ቀን በመጾም ሶላቱን በመስገድ በተሐጁድ ቀልባቸው ወገባቸው ሰልጥኗል። ሰተት ብለው ሱጁድ ሲወርዱ ሙናፊቆችም እንደዚሁ ላይ የሽወዳ ነው እዚህ የሰገዱት። እዚህ የሰገዱት ሶላት የሽወዳ ነው፣ የተንኮል ነው። እና እዚያም እንደለመዱት እዚህ ለመሸወድ ሲፈልጉ ሱጁድ የለመዱት ሙእሚኖች ሰተት ብለው ሱጁድ ሲወርዱ እነሱም ለመውረድ ሲሞክሩ ሰውነታቸው ወገባቸው ምን ፈየብቃ ጦበቀን ዋዒዘን ይላል። እንደ ጣውላ ግትር ብሎ ዝም ይላል። አላሁ ተዓላ እነዚያ ይለያቸዋል። ዘባኔው ራስ ራሳቸውን እያያዘ ቦታ አቅጣጫቸውን ያስይዛቸዋል ማለት ነው። እና እንደዚህ አይነት ውርደት እንዳይመጣብን አላሁ ተዓላ ተመሳስሎ ከመኖር አላህ ይጠብቀን። ትክክለኛ አላሁ ተዓላ ባሪዎች አላህ ያድርገን። ኢንሻአላህ ወንድሞች እንዳልይዛችሁ አላሁ ተዓላ ኺታማችንን አላህ ያሳምርልን። እውቀት ለመሸመት አላህ ቀልባችንን ይክፈትልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ ኑር ሐሰን አለህ አይደለም? አልወጣህም አለህ? ወንድሜ ኑር ሐሰን አው አለ። እሺ፣ አሁን የተናገርከው ንግግር በጣም በጣም ከእውነት በላይ ነው። በአገራችን ብቻ ሳይሆን በመላው ዓለም ብንዞር ቃልቻ የሚባሉ ወይም ዒልም የሚሰጡ ሼኾች የሚባሉ በገንዘብ እንደሚታለሉ በገንዘብ ዲኑን እንደሚሸጡ ሁላችን እዚህ ያለነው እናውቃለን። እስቲ ሌላ አገር እንተውና በአገራችን ያሉን እናገር። እኔ ልንገራችሁ ወንድሞች፣ ቃዲ ቃዲ ቃዲ ቃዲ ቃዲ ማለት ያኒ ትልቅ መሪ ነው። ቃዲ አላህ ኃላፊነት የሰጠው ነው። ወላሂ ቃዲ በሀያ ብር የማይፈረም ነገር ፈርሞ በግልጽ ልናገር ወንድሞች፣ አንድ ወንድማችን ነው ከአዲስ አበባ ሲመጣ አንዲት ምንም የማትቀርብበት ነገር ነው። ዘመዱም አይደለችም፣ ሚስትም አይደለችም፣ ምንም አይደለችም። እህቱ ነች ብለህ ፈርመህ ስጠን ብለው እኔ 20 ብር ሰጠሁት አለ። ያቺ ሴት ደግሞ 30 ብር ሰጠችው። ጠቅላላ 50 ብር ድሮ ነው፣ በደርግ ጊዜ ነው። 50 ብር ወሰደና እህቱ ነች ብሎ ፈርሞ ፓስፖርቱን አስረከበው ማለት ነው። የማትቀርብበት እህቱ ነው ብሎ ለአንዳንዶቹ ሚስቱ ነች ብሎ ፈርሞ ይሰጣል። 50 ብር 40 ብር እሺ። ያን ነገር ልንገራችሁ፣ ከሰላሳ አመት በፊት ዳዕዋ ገና ሳልጀምር እንትኑ እየተማርኩ የኔ ታላቁ የተውሂድ ሼክ ተውሂድ ያስተማሩኝ ትልቅ ሼክ ሁሉ ጊዜ ምን ይሉኝ ነበር? በዚህ አዱንያ መጀመሪያ ኪሱ ገንዘብ መሙላት ያለበት ዓለም ነው አለ። ወላሂ ይህን አረሳውም፣ ጨርሶ አረሳውም። መጀመሪያ ኪሱ ገንዘብ መሙላት ያለበት ሰው ቢኖር በዚህ አዱንያ ዓለም ነው አለ። ለምን? በኪሱ ገንዘብ ካለው የተብቃቃ ሰው ከሆነ ኢንዲፐንደንት ከሆነ ከሰው የማይለምን እጁ የማይዘረጋ ከሆነ ተንቀባሮ በኩራት ነው ዲኑ የሚያስተላልፍ። ሀብታም አይቶ ሀይ፣ በሀገራችን እኔ ወላ ማቃቸው ነበሩ አንዳንድ ቃልቻዎች። አንዱ ሀብታም ምሳ ይጋብዛቸውና ማሻአላህ ዶሮ፣ እንቁላል ያለው ዝግን ምናምን፣ ቀይ ወጥ፣ በየአይነቱ ምግብ ተማም አድርጎ ሆዱን ሙልት ሲያደርገው፣ እንደገና ደግሞ 10 ብር 15 ብር እጁ ላይ ሲያስጨብጠው፣ ከዛ በኋላ ፈትዋ ይጠይቃል። ሼክ ናም እንደዚህ እንደዚህ እኮ ነው፣ እኔ እኮ እንደዚህ ነው፣ ገንዘቤ እንደዚህ እንደዚህ ነው። አረ ጥሩ ነው፣ ምንም ሐራም የለውም ይህ ነገር። እንዴ አላህ እኮ በቁርአን እንደዚህ ብለዋል፣ ጥምዝዝ ነቢያችን እኮ በሐዲት እንዲያውም ሐዲት አያነቡም ብዙ ጊዜ የሀገራችን ዑለማዎች ሐዲት አይጠቅሱም። ናም ጥሩ ነው፣ ምንም አይደለም፣ ይች ወንጀል አይደለም ብሎ ፈትዋ ይሰጣል። በ5 ብር በ10 በ20 ብር ፈትዋ ይሰጣሉ። ስለዚህ ሼክ እውነት ነው፣ ተውሂድ ያስተማሪውን ትልቁ ሼክ መጀመሪያ ኪሱ ያኒ ገንዘብ መሙላት ያለበት ዓለሙ ነው። ከዚህ እምነት ነው እንግዲህ እኔ በካምፓኒው 16 አመት ሰራሁ። ጥሩ ገንዘብ በእጄ ሲይዝ ቀጥታ ካምፓኒውን ተውኩትና ራሴ ሬዚግኔሽን ሰጠሁ። ከላስ 3 ወር ወሰዱብኝና ከዛ እሺ ብለው ተውኝ፣ የራሴ ድርጅት ከፈትኩ። አሁን ከማንም ሰው አንዲት ሳንቲም አልፈልግም፣ እሰጥ እንጂ አልወስድም ከሰው። ፈትዋ ስጠየቅ ያለው ነገር እናገራለሁ፣ የፈለገው ሰው ይበል እና ይለፈው የሚለው እንደዚህ እንትን የሚሉት ይለፈው የሚለው ቀሰው ቀስ እንደዚህ የተውሂድ ነገር ሲመጣሉ ይለፈው ይላል። ወይም ሀብታሙን የሚያበሽቅ ካለ ደግሞ ሀብታሙን ደስ የማይለው ነገር ከሆነ እሺ እስቲ እንቆይ፣ ይህ ነገር ይቆይ እስቲ ትንሽ፣ በኋላ እንመልሰዋለን ይላል። ለምን አትመልሰውም አሁን? ወይም ደግሞ ለሀብታሙ የማይመች ነገር ካለ ደግሞ እንዴት መሰሎት፣ ዲኑ እኮ ሰፊ እኮ ነው፣ ዲኑ እኮ በአንድ አቅጣጫ እንየው፣ ዋው ዑለማዎቹ እኮ እንደዚህ ያኒ ምን ይግደረደራል፣ ወደ ቀኝ ይወዛወዛል መልሱ ለማ እና እውነቴ ነው ልንገራችሁ፣ አንድ ሰው ከእናንተ ዳዕዋ አደርጋለሁ ሼክ ሆናለሁ ወንበር ቁጭ ብዬ ዒልም ሰጣለሁ የሚል ሀሳብ ሲመጣብህ መጀመሪያ ኪስህን በገንዘብ ሙላው። ሀብታም ሁን ማለት አይደለም ወንድሞች፣ ከሰው ሳትፈልግ ተብቃቅተህ የምኖር ሰው ከሆን ከአንተ ወንበር ቁጭ ብለህ ዒልሙን ስጥ ነው ምለው። እና ወንድሜ ኑር ሐሰን ያለው እውነት ነው፣ በብዙ የሚታዩ ናቸው እንደዚህ። በተለይ በዚህ ሶስተኛ ዓለም ነው የምትሉት ፈቂር ድሀ የሆኑ አገሮች በቃ በዚህ አይነት ነው የሚሄዱ። ናም ማይክ ፍሪ ወንድሞች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ተሰምቻለሁ። በአጠቃላይ እንግዲህ ዛሬ የተማርነው ትልቅ ትምህርት ነው። ምንድነው ችግራችን? አብዛኛውን ጊዜ አይሰማ። አሁንስ ይሰማል? ውሃን አለ ምንድን ትንሽ ድምጼን ከፍ አረገዋለሁኝ ካልተሰማ። ምንድነው ችግራችን? አሁን እንግዲህ አላህ ሱብሃነ ወተዓላ እንደነገረን ማለት ነው። ምንድነው የሰው ልጅ ስንባር በዚህ በዱንያ ላይ ስንኖር አንድ ጥፋት እናጠፋና ምንም ሳይቀጣን ሲቀር ማለት ነው፣ በዛው በጥፋታችን ላይ እንዘወትራለን ማለት ነው። እንጨምራለን ከዛ ከጥፋታችን አንወገድም። ግን አላህ ሱብሃነ ወተዓላ እንደተናገረው አሁን ስንማር ምን እሱ በፈለገው ጊዜ አዘግይቶ እንዴት እንደሚቀጣ ነው አላህ ሱብሃነ ወተዓላ የነገረም ማለት ነው። ስለዚህ አላህ ሱብሃነ ወተዓላ መቼ እንደሚይዘን ስለማናቅ ከዚህ ከጥፋታችን መቆጠብ አለብን ማለት ነው። ሌላው ምንድነው ያው እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሃነ ወተዓላ ያላቸው ምንድነው ከዚህ ነገር የሚያረቃቸው ዳዋ ለማረግ ገንዘብ ጠይቀሃልን እያለ አላህ ሱብሃነ ወተዓላ ይጠይቃል ማለት ነው። ምክንያቱም ምንድነው እንደዚህ እንዳይቀበሉ ያደረጋቸው ነገር ምንድነው እያለ ይጠይቃል ማለት ነው። ምክንያቱም አሁን እኛ አሁን የሼህ ኢብራሂም ሲራጅ ተፍሲር ይሰማል መቼም አይሰማም? የሼህ ይሰማቸዋል? ልቀጥል ትንሽ አሁን የኡስታዝ ተፍሲር ማለት ነው። ገንዘብ እየተከፈለበት ቢሆን ኖሮ እንዴት ይኮን ነበረ? እንኳን ገንዘብ እየተከፈለ ይቅርና አላህ ሱብሃነ ወተዓላ እኛን ወፍቆን ነው እንጂ በነጻ እንኳ ሆኖ ማለት ነው፣ በነጻ ሆኖ እንኳ ግቡና ተማሩ እያልናቸው ወላሂ የማይገቡ ብዙ ሰዎች አሉ። እኔ ራሴ እንኳ ስንት ሰዎች የነገርኳቸው እና አላህ ሱብሃነ ወተዓላ ይሄንን ነው መናገር የያዘው። ገንዘብ አልጠየቅም ምንድነው ከዚህ ነገር የሚያርቃቸው እያለ አላህ ሱብሃነ ወተዓላ መናገር የያዘው ይሄንን ነው። ሌላው ምንድነው ዳዕዋ በምናረግበት ጊዜ ያው እንደተናገሩት ኡስታዝ ሰብር ማድረግ እንዳለብን የኑስ አለይሂ ሰላም ያው ሰዎች ስላበሳጩት ነበር እንደዛ አይነት ጥሎ ሲሄድ እንደዛ አይነት ነገር ያጋጠመውና ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ በብዙ ጊዜ የሚያበረታታቸው በፊት ያለፈውን በፊተኞቹ ዘመን ያለፈውን ነቢያቶች ላይ ያለፈውን ነገር ሁሉ የሚነግራቸው ምንድን ነው ሰብር አድርገው በዛው በዳዋቸው ቀጥ ብለው እንዲቀጥሉ ማለት ነው። እኛም አሁን አንዳንድ ነገር ሊያጋጥመን ይችላል። አሁን ዳዋ ምናምን በምንከታተልበት ጊዜ የሆነ ችግር ሊያጋጥመን ይችላል። ግን አንዳንድ ችግር ቢያጋጥመን ከዚህ ከዳዋ ጥለን ብንወጣ እራሳችንን ነው የምንጎዳው። ሰብር አድርገን አንድ ችግር እንኳ ቢያጋጥመን ሰብር አድርገን ያን ነገር ማረፍ አለብን እንጂ ጥለን አይ ካሁን በኋላማ ፓልቶ ከሚባል ነገር አልገባም ብለን ወደኋላ ብንል ማን እንጎዳለን? እራሳችንን ነው የምንጎዳው ማለት ነው። ስለዚህ ለማንኛውም ነገር ለተማሪውም ሆነ ለአስተማሪውም ሰብር እንደሚያስፈልግ ነው። በዚህ ይብቃኝ። አሰላሙ አለይኩም። من الذين يستمعون القول فيتبعون احسنه اللهم زد علما لشيخنا وبارك له فيما اعطى ان شاء الله ያው እኔም ከዚሁ ደርስ ዛሬ አይ ቲንክ በጣም እንትን ያደረገን ይቺ አያ በ40 አራትና 45 ያለ አያ ነው فذرني ومن يكذب بهذا الحديث سنستدرجهم من حيث لا يعلمون توين ويم طبقن انتنا النظام يمي بذين نغغر يميواشو سنستدرجهم من حيث لا يعلمون كما يقوتن سفرا ان ازناغاچوالن ويم ازناغتن ان يزاچوالن ايه سيدراج مالچ مابابال ويم الله سبحانه وتعالى እንዲተወን ማለት ነው። እና ይሄ በጣም ሱብሃንአላህ አላህ Subhanahu Wa Ta'ala ትልቁን የሆነ ወይም ደግሞ በቃ አስፈሪ የሆነውን ዛቻ ከሰጠ በኋላ ነው ይሄ የነገረን ማለት ነው። እና ይሄን ደግሞ ለማን ነው? ለሁሉም ነው ማለት ነው። ለዓሊሙም፣ ለጣሊቡ ዑልምም፣ ለምን ዕልም ለሌለውም፣ ለፋጅሩም፣ ለበሩም፣ ለሁሉም ነው ይሄ። ምክንያቱም ይሄን እስቲድራጅ ወይም አላህ Subhanahu Wa Ta'ala አንዳንድ ጊዜ ሲያስተናግደን ሲፈልግ በተለያዩ ነገሮችን ስለሚያረጋቸው ማለት ነው። ከነሱ ምናልባት ጥሩ ስራ የሚሰራ ያለ ሰዎችን ሲወድሱት ወይም በዓለም ላይ ያለ በስራ እስላማዊ እንቅስቃሴ ላይ የሚንቀሳቀስ ያለ ሰዎችን በሚያወድሱት ጊዜ እሱን ያን ነገር ዑጅብ ወደ ሰውነቱ ያስገባለትና ስራውን ያጠፋለታል ወይም የስራውን አጅር ያጠፋለታል። በዛ ላይ ደግሞ ወደ ላቀ እንትን ይልከዋል ማለት ነው። ወይም ደግሞ አንዳንድ ጊዜ ጥፋት በመናጠፋ ጊዜ ሱብሃንአላህ አላህ Subhanahu Wa Ta'ala ሳይቀጣን በሚቀር ጊዜ እኛ አላህ Subhanahu Wa Ta'ala ያላወቀልን ወይም የሰተረንን ወይም የወደደንን ወይም ደግሞ አላህ Subhanahu Wa Ta'ala የሸወደን ሆነን ሊሰማን ይችላል ማለት ነው። ግን ከዚህ ሁሉ ደግሞ አላህ Subhanahu Wa Ta'ala ኢምሃልም ሊያረግልን ይችላል ማለት እስከመጨረሻም ሳይቀጣን ሊጠብቅ ይችላል ማለት ነው። እና اللهم اعذنا من نوعكم من الايمان وعقابه። ስለዚህኛ ወዲያውኑ እንትን መደረግ ያለበት ምንድነው? በተለይ በዚሁ በምዕራብ ሀገሮችን ከቤተሰብ ተለይተን ከህብረተሰባችን ተለይተን ያለን ጊዜ ሱብሃንአላህ እኛ አላህን Subhanahu Wa Ta'ala ፈርተን ካልሆን ምንም በቃ እዚሁ የምንፈራው ነገር የለም ማለት ወላጆቻችን እኛ ጋር ያሉ ቅርብ ዘመዶቻችን እኛ ጋር ያሉ ወይም ካሉም በጣም በተራራቀና በስራ ቦታ እንትን ስለሆነ ማለት ነው። ሶሳይቲውም እንደምናየው ነው ጭራሽ እንዲያውም ወደ ጥፋት እንትን የምትሄድ ከሆነ ነው አንተ የበለጸክ ወይም እነሱን የመሰልከው ነው ስለምስማቸው ያው ያብርታቱ እንጂ የሚመለስ የለም ማለት ነው። ስለዚህ እዚህ ዋናው የሚመለሰን ምንድነው? ያላህ Subhanahu Wa Ta'ala ፍራቻ ብቻ ነው ማለት ነው። ስለዚህ እኛ ደግሞ ሙስሊሞች መሆን ያለብን ኢንሻአላህ በጥሩ ስራ ላይ ያለን ብለን የምናስብ ከሆነ ማለት ሰላታችንን ሁሌ በጀማዓ የምንሰግድ ከሆነ የምንከታተል ከሆነ እሱን እንዲቀጥልና አላህ Subhanahu Wa Ta'ala እንዲቀበልልን በኢህሳን በእኽላስ እንድናረጋው ምናልባት የጎደለን ነገር ካለ እሱን እንድንቀጥልበት በጠፋን ጊዜ ደግሞ በተለይ ባጠፋን ጊዜ አላህ Subhanahu Wa Ta'ala በሚሰትረን አላህ Subhanahu Wa Ta'ala ሰተረን በመደሰ ሰበውን ሳይለብን ወዲያውን ወደ ተውባ ነው መመለስ ያለብን። ስለዚህ አላህ Subhanahu Wa Ta'ala ወሳሪ ኢላ ማግፊራቲ ሚን ረቢኩም ወጀነቲ አርዱሃ ሰማዋት ወላርዱ ዒንደል ሙተቂን እንዳለን ወደ ማግፊራ ወደ አላህ Subhanahu Wa Ta'ala እንዲምረን አፉ እንዲለን እንዲቀበልልን እና ወደ ጥሩ ስራ እንድንሄድ ወዲያውኑ ነው መራራት ያለብን ማለት ነው። እና ለዚህም አያት አላህ Subhanahu Wa Ta'ala እንዲያውም ከተቀሳቸው ይሄን ጀነትን የሚወርሱ እነማናቸው? አለዚን ተወደደ ለልሙተቂን እነዛ ሙተቂን ይሆኑት እነሱና ማናቸው? ገንዘባቸው በጥሩ ጊዜም ማለት በራህዋ ጊዜም በራህብ ጊዜም የሚያወጡ ማለት ነው። ካዚሚን አልቀይዝ والعافين الناس يما يقوتوا ناس وچنن عفو يميلو اندغنا الله سبحانه وتعالى احسان يمياسايو الله سبحانه وتعالى اندمياياچو هنو يميغزوت እሳቸውን ባያዩት ወይ እኛን ባናየው አላህ Subhanahu Wa Ta'ala እኛን ያየናልና እና በመጨረሻ ያያቱም ወይ ምን ይላል والذين اذا فعلوا فاحشة او ظلموا انفسهم ذكروا الله فاستغفروا لذنوبهم ومن يغفر الذنوب الا الله ولم يصروا على ما فعلوا وهم يعلمون ስለዚህ ይሄን አላህ Subhanahu Wa Ta'ala በዚህም እንትን እንደሚነግረን ወይ በዚህም እንደተቀሰለን ምንድነው የነዛ የሙተቂን ወይም የሙህሲኒን ሲፋታቸው የነሱ ምንድነው? አይወድቁም ማለት አይደለም። በዘንብ ላይ ወይም በሰተት ላይ አንወድቅም ማለት አይደለም። ወይም ተሳስተን የማናጠፋው ነገር የለም ማለት አይደለም። ግን ምንድነው ወዲያው ነው ያን ጥፋት ባጠፋን ጊዜ በተለይ አላህ Subhanahu Wa Ta'ala በሰተረን ጊዜ አይ በቃ ተሰትሬያለሁ ብለን ደረታችንን ነፍተን መሄድ ሳይሆን ያለብን ወዲያው ነው ወደ ተውባ መማር እንዳለብን ነው የተማርኩት። አላህ Subhanahu Wa Ta'ala የተማርነውን በስራ ላይ የምናውለው ጥሩ ነገርን የሰማነው ስራ ላይ የምናውለውና እኛንም ለራሳችን ጠቅመን ለሌሎችም የምንጠቅም አላህ ያደርጋል። በመጨረሻ ኡስታዝ በተለይ ስለ ዱባን የተናገሩት والله በዚህ ጊዜ በተለይ የሳይንሳዊ እንትኖች ስለ ኒትሪሽን በሚያወሩ ዱባን በጣም ብዙ የተለያዩ መድኃኒቶችም እንዳሉበት ለምሳሌ ይሄ ዳያቤቲክ በጣም ለዳያቤቲክ በጣም እንደሚያግዝ ምክንያቱም የደማችንን ብላድ ግሉኮስ ሌቨል ወይም ደግሞ ስኳርን ስለሚቀንስ ማለት ነው። ሌላ ለክብደትን ለመቀነስ ማለት በተለይ እነዚህ ቦዲ ዌት ያላቸው ልጆች በምዕራብ ሀገርና ማለት በአረብ ሀገሮች ያሉትን ለነሱ፣ ሁለተኛ ለአይናችንም ለቪዥን ወይም ሻርፕ ቪዥን እንዲኖረን በጣም እንደሚያግዘን ቆዳችንን በጣም የወጣት እንደሚያደርገው ወይም ደግሞ ያንግ ሎኪን እንትን እንደሚሰጠን ይሄን ከተናገሩት ነው። ሌላ ደግሞ ኢሚኒቲያችንን ወይም ደግሞ የህመም የመከላከላችን የሰውነታችን እንትን እንደሚጨምርበትና የተለያዩ ካንሰሮችም እንደሚቀንስ ነው የሚናገሩት። ስለዚህ አላህ Subhanahu Wa Ta'ala እሱ ለሁሉ ነገር የፈጠረን ለፍጡራን ደግሞ ምን እንደሚያስፈልጋቸው አዋቂ የሆነ ፓምኪን ነው። ዱባ ማለት ፓምኪን ዱባ እና ለዚህ ነውና ኢንሻአላህ እኛንም ከዚሁ በተለይ ኡስታዝን ከነገሩን ይሄን እንትና ብለን በዳይታችን ብናካትተው ጥሩ ነው የሚሆነው ነው ምለው ይሄን ካልኩ በኋላ ወሰለላሁ ዐላ ሰይድና መሐመድን ወዐላ አሊሂ ወሰሐቢሂ ወሰለም በመጨረሻ ኡስታዝ ከሁለት ቀን በፊት ጠርተውኝ ነበር በፕራይቬት ወይም በቲም ቪወር ያን ጊዜ በስልክ ስለነበርኩ ነው። ትናንትና ለነግሮት ብዬ ግን ተለ ወጡ በመጨረሻ ላይ። ስለዚህ መጀመሪያ አፉ ወልኝ ያን ጊዜ በስልክ ነው ስለነበርኩ ነው ያልገባሁት። ከዛ አሁንም ስቲል የሚፈልጉኝ ከሆነ ግን ኢንሻአላህ አላሁ ከጨረስም በኋላ ሊያገኙን ይችላሉ። ወሰለላሁ ዐላ ሰይድና መሐመድን ወዐላ አሊሂ ወሰሐቢሂ ወሰለም ለአላህ ብዬ እወዳቸዋለሁ። አላህ ይወዳችሁ። ባይፈሪ ጀዛኩሙላህ ኸይር ይሰራል። እንግዲህ ኢንሻአላህ ኡስታዝ አቡ አኒ ስላሌሎ አንድ እንትን ግልጽ የሚደረገው ኡስታዝ የሚፈልጉት አለ እሱን ለበላው ኢንሻአላህ። የመጀመሪያው አያ ኢነሊል ሙተቂነ እንደ ረቢም ጀናት ነዒም ኡስታዝ ገልጸውታል፣ ግልጽ አርገውታል። ያው ግን ብዙ ጊዜ ኡስታዝ አቡ አኒስ ደግሞ አንዳንድ ነጥብ ስለሚናገሩ ከዛ ሌሎችም ከኋላ የገቡትም አንደርስታንድ እንዲያረጉ ማለት ነው። አሁን ሊል ሙተቂነ የምትለውን ሊል የምትለውን ላ እዚህ ጋር ለሁለት አይነት ነው የምንጠቀምበት አሉ። ላ እስትሕቃቅ አለ፣ ሁለተኛው ደግሞ ሙልክ ሊል ሙልክ አለ። አሁን የመጀመሪያው አሁን እቺ አሁን በአያዋ የምትጠቅሰው እስትሕቃቅን እንደሆነ ነው፣ ሙልክን አይደለም። እነ ሊል ሙተቂነ እንደ ረቢም ጀናት ነዒም እቺ እስትሕቃቅ ማለት ለሙተቂኖች አላህ ስብሓነ ወተዓላ ባላቸው ቦታ የሚገኙና አላህ ስብሓነ ወተዓላ ደግሞ አታደርጉ ካላቸው ቦታ የራቁት ሰዎች ምን አይነት እንትን የሚገባቸው የሚገባቸውን ነው የሚናገረው ማለት ነው። እና ሊልሙተቂነ ጀናት ነዒም ሙልክ ማለት እንግዲህ አሁን ላልሙልክ ሊል ሰማይና ምድር ለአላህ ነው ካልን ሊላህ ካልን እዚህ ጋ የአላህ ስብሓነ ወተዓላ የሙልኩ መሆኑ ነው። እዚህ ጋ ግን የዛሬው አያም የኛን የሚጠቅሰው እስተሕቃቅ እንደሆነ እኔ በራሴ በኩል የተማርኩት ነው እና ከኋላ ለገቡትም እንትን ለማለት ነው። ሁለተኛው ደግሞ የኔ ነጥብ ፈዘርኒ ወመን ዩከዚቡ ቢሃዘ ልሐዲሲ ሰነስተድሪጅሁም ምን ሐይቱ ላ ያዕለሙን። ሁላችሁም ጠቅሳችሁታል ማሻ አላህ። ሰነስተድሪጅሁም ይቺ በጣም አስፈሪ ማስጠንቀቂያ ያላት እንትነች አያ ነች እና በጣም ያስፈራል። አላህ ስብሓነ ወተዓላ ኒዕመ መዓል ማዕስያ እስትእድራጅ ነው። አንድ ሰው ገንዘብ አግኝቶ ያው ተጠቅሷል፣ ግን በደንብ አንደርስታንድ ያደረግኩትን ለመናገር ነው። ኒዕማ መዓል ማዕስያ እንትን ይሆናል ማለት ነው፣ እስትድራጅ ነው። አላህ ስብሓነ ወተዓላ ኒዕማ ሰጠኝ፣ ከዛ በኋላ እኔ ማዕስያ አረጋለሁ። ይሄን ሁለቱን ካያያዝኩት እስትድራጅ መሆኑን ማወቅ አለብኝ። አላህ ስብሓነ ወተዓላ ጊዜ ሰጠኝ፣ በዛ ጊዜ አልሰግድበትም፣ አልቀራበትም፣ አንዳንድ ኸይር ስራ አልሰራበትም፣ ቁጭ ብዬ አሳልፈዋለሁ በቲቪ ላይ በምን ላይ። የጊዜ ኒዕማ አለኝ ግን አልተጠቀምኩበትም። የአፊያ ኒዕማ አለኝ አልሰራሁበትም። ወይንም ደግሞ ዕልም ኒዕማ አለኝ፣ አላህ ስብሓነ ወተዓላ ዕልም ከፈተልኝ፣ ግን ለማንም አላሳወቅኩም። ለራሴም አልሰራበትም፣ ወይንም ደግሞ ለማንም አላሳወቅኩም። ይሄ ዕልሙም ራሱ እስትድራጅ ይሆንብኛል። ዕልም ሰጠኝ፣ በዛ ዕልም እኔ የምፈልገው ደግሞ ገንዘብ ነው። ወይንም ደግሞ ይበሉኝ በሉ እዩልኝ ስሙልኝ ማሻአላህ ማሻአላህ ነው። ይሄም ራሱ እስትድራጅ ነው። አላህ ስብሓነ ወተዓላ ከዚህ ይጠበቀን። በጣም ከባድ ነገር ነው ማለት ነው። ኒዕማ ማዕጣአ ግን የአላህ ስብሓነ ወተዓላ ከረም ነው። አላህ ስብሓነ ወተዓላ ስጦታ ነው ማለት ነው። የአላህ ስብሓነ ወተዓላ ስጦታ ሀብታም አደረገኝ፣ በዛ ሀብቴ ምን አረግበታለሁ? ለደሃ እሰደቃለሁ፣ ኸይር ቦታ ላይ አውልበታለሁ፣ ቁርአን ገዝቼ ያከፋፍልበታለሁ፣ የቲሙን ልጆች አሳድግበታለሁ። ብዙ ጥሩ ምሰራቸው ነገሮች አሉኝ በዛ ገንዘብ። ግን በዛ ገንዘብ ከጨፈርኩበት ደግሞ ያው እንዳን ነው እስትድራጅ ሆነብኝ ማለት ነው። ዕልም ሰጠኝ። በዕልሜ ደግሞ ምንም ነገር በልቤ ውስጥ ትንሽ ቅንጣት ያህል ኩራት፣ ሰው ይለኛል፣ ሰው ይበሉልኝ ይስሙልኝ ሳልል ያንን ዕልሜን ደግሞ ከተናገርኩኝና ያንን ካስተላለፍኩኝ አላህ ስብሓነ ወተዓላ ኡስታዝ ጀዛውትን ይክፈለው። እዚህ እርሶ ባሉበት ምንም ባልናገር ልቤ ውስጥ ያለውን አላህ ስብሓነ ወተዓላ ይስጦት ብቻ ለእርሶ ጀዛውትን። አልሐምዱሊላህ ረቢል ዓለሚን መናገር አያስፈልግም ፊት ለፊቶት። እና እንደዛ አይነትም ከተሰራበት አልሐምዱሊላህ ረቢል ዓለሚን ከልብ የሚወጣ ለልብ የሚደርስ ዕልምን አግኝቶ ያንን ካለ ኩራት ካለምን ከትንሹም ከትልቁም ከሁሉም ጋር ቁጭ ብሎ ማስተላለፍ ይሄም ራሱ የአላህ ስብሓነ ወተዓላ ከረምና ኒዕማ ነው። አላህ ኒዕማውንና ኒዕማ ሰጥቶን ጣዓውን አብረን የምናስከትል አላህ ያድርገን እላለሁ እንሻአላህ ቢዝኒላህ። ሌላው ደግሞ አንድ ነጥብ አፈነጅአሉን ሙስሊሚነ ከልሙጅሪሚን፣ ሙስሊሞችን እንደ ሙጅሪሞች አድርጎ ይቆጥራሉ ወይ? ይህን አላህ ስብሓነ ወተዓላ ለእኛም እንግዲህ ጀነትም እኛም እንገባለን ሲሉ ስብሓነላህ፣ እንኳን ጀነት ሊገቡ እነዚህ ሰዎች ሙጅሪሚን፣ ከኩፍር አልፎ እንደገና ሙጅሪሚን ናቸው። ምንድን ነው አልተቀበሉም አላህን ስብሓነ ወተዓላ? እሺ አይቀበሉ፣ አርፎ ተቀምጠዋል። እንዳየነው እንግዲህ ቁረይሾች ምን ያደረጉ ነበር በረሱልን አለይሂ ሰላቱ ወሰላም የችግር የተባለ ነገር ሁሉ እሳቸው ላይ አወርደዋል። 3 ዓመት እንደ እስር ቤት አስገብተው አስቀምጧቸው፣ ከእነሱ ላያገቡ ላይሸጡላቸው፣ በረሃብ በሁሉ ቀጧቸው። ቢሄዱ ወደ ጣኢፍ እንደዛ ሆኖ ተመለሱ። ብዙ ችግር ደረሰባቸው። አገራቸውን የሚወዷቸውን የሚወዱትን አገራቸውን ከአባ ያለበትን ጥለው እስከሚሄዱ ደረጃ ደረሷቸው። እነዚህ ናቸው እንግዲህ እነዚህ ሙጅሪሞች ሱብሓነላህ። ኢነ ሊልሙተቂነ ፊ ጀናቲ ነዒም ሲባል ለእኛም አለን የሚሉ እና ሱብሓነላህ። አላህ ሱብሓነሁ ወተዓላ በትልቅ በሚገባቸው ቃል ጠቀሰው ብዬ ላለው ማለት ነው። እነዚህን ከተማር ነው ማለት ነው። ሌላው ደግሞ እስትድራጅ አላህ ሲሰትረን አንድ ነገር እኔ መጥፎ እሰራለሁኝ፣ መጥፎ ከሰራሁኝ በሰራሁት መጥፎ ላይ አላህ ስብሐነ ወተዓላ ጥሩ ነገር ወያ እኔን መጥፎ የሰራሁት ሰዎች ሆይ ሆይ ብለውኝ፣ ለምሳሌ ማጣላ ከሆነ እምሰርቅ ከሆነ ሰው ጥሩ ነው ጥሩ ነው ጥሩ ነው ብሎኝ ያንን ነገር እኔ ደግሞ ጥሩ እንደሰራው አድርጌ ደግሞ ያንን ነገር የምቀጥልበት ከሆነ ሱብሃንአላህ፣ በጣም አስፈሪ እስትድራጅ ነው። አላህ ስብሐነ ወተዓላ ምን ያህል ይቀጠኛል። ነገር ግን ያንን ነገር እኔ ሰተረኝ የሰተረኝም ሰው አላወቀብኝም። መጥፎ ሰርቻለሁ፣ ሰው አላወቀብኝም። ዛሬ መጥፎ ሰርቼ እንደሆን ለነገ ግን ያንን ነገር ሙሉ ለሙሉ ተውባ አድርጌ ነዳም አድርጌ ሁለተኛ ላልመለስበት እንትን ብዬ ወስኜ ያን እንደዛ አይነት ነገር መጨመር የለብኝም ማድረግ የለብኝም። እንግዲህ ይሄ በጣም የዛሬ እስትድራጅ የሚለው ሁላችንም ያለብን ነገር ስለሆነ እንጠንቀቅ። አላህ ሱብሃነሁ ወተዓላ ይጠብቀን። የሰጠንን ኒዕማ መጠቀም መቻል አለብን። በሰጠኝ ኒዕማ ዝም ብሎ እኔ መጥፎ የሰራው ከጨመርኩበት ከጨመረልኝ ያስፈራል ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቀን። ሌላው የሚያስፈራው ወኡምሊ ለሁም ኢነ ከይዲ መቲን የሚለው ሱብሃነላህ፣ በጣም ያስፈራል። ተዋቸው። የአላህ ስብሐነ ወተዓላ የሚሰጣቸውን ቅጣት የአላህ ስብሐነ ወተዓላ ከባድ ነው። እነሱ በማያስቡበት መንገድ ሊመጣባቸው ነው። እና እነዚህ ሙጅሪሞች አላህ ስብሐነ ወተዓላ ይሰጣቸዋል። እኛ ግን ደግሞ ከነሱ አላህ ስብሐነ ወተዓላ ከነሱ አይነት ይጠብቀን። አልሐምዱሊላህ ሙስሊም ነን፣ ግን ወንጀልን እንጠንቀቅ ማለት ነው። አላህ ስብሐነ ወተዓላ ከራሴ ጀምሮ አሁን ስለ ዑለማዎች ሲናገር አልሐምዱሊላህ ረብል ዓለሚን አባቴ ቃዲ ነበሩ። መናገር አልፈልግም ሙሉ ለሙሉ ግን አንድ ነጥብ እነግራችኋለሁ፣ ከሱ ትረዳላችሁ። የሸሪያ ፍርድ ቤት ቃዲ ናቸው አዲስ አበባ። ምን ይል ነበር? አንድ ሰው ነበረ፣ እኔ አባታችሁም ብሆን ይላል፣ እኔ ፎቅ ቤት እሰራ ነበር ይል ነበረ። ሱብሃንአላህ፣ አባታችን ብሆን ፎቅ ቤት እሰራ ነበር። ሁሌ እንደ ተረት እናደርገዋለን። አልሐምዱሊላህ ረቢል ዓለሚን ባላቸው በሚብቃቃላቸው ተብቃቅተው ይኖሩ የነበሩ ናቸው። እቤት የሚመጣው ሰው ግን እንደተባለው ታውቁታላችሁ። አንድ አሊም ከሆነ በጉቦ አድርጎ ወይንም ደግሞ ቃዲ ከሆነ በጉቦ አድርጎ ያንን የሚፈረድለትን እንዲፈረድ ያደርጋሉ። ግን አልሐምዱሊላህ ረብል ዓለሚን ኢንሻአላህ አላህ ለዛሬ ቀን ያርግላቸው። በዱዓ ትርሱን ሁላችሁም ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ገንዘብ ሳትሰጠው ዱዓ አያደርግም። ከሰጠው ደግሞ አላህ አይደለም ዱዓ፣ የኮሪያ ዱዓ ነው የሚያደርግልህ፣ የጃፓን ዱዓ አያደርግልህም። ዝም ብሎ የቻይና አላህ አይደለም፣ ዝም ብሎ ክስክስ ያለው ዱዓ እንደዚህ ያደርጋል ከአንገት በላይ። አሁን ምን እንለው ነበር? አንድ ስም አወጣንለት፣ የመንገዱ ቴሌፎን ብለን እንጠራው ነበር። ታውቃላችሁ፣ የመንገዱ በየመንገዱ አንድ ቴሌፎን አለ እንትኑ እዛ በጎዳናው። አሁን ሳንቲም ካላስገባህለት አትናገርም። ሳንቲም ስታገባ ላይኑ ይከፈታል። አለ አይደለም በእናንተ ሀገር አለ። እንግዲህ ድሮ ነበር እዚህ ሳውዲ አረቢያ። አሁን ቴክኖሎጂ በጣም ከፍ ያለ እንጂ ሞባይል ጀዋል ከመምጣቱ በፊት በየመንገዱ አንድ በመስተዋት የተቀመጠ ቴሌፎን አለ። አሁን ስሙኒ ታስገባና ይከፈታል ላይኑ። አንዲት ሳንቲም ካላስገባህ አይከፈትም። ሼሁ እንደዚህ ነበር። ትንሽ እጅ ዝርግት አድርገህ አምስት ብር ከሰጠው ያ አላህ ያ አላህ ዱዓ የሚያደርገው መቼስ ሌላ ነገር ነው። እነዚህ ነው እንግዲህ ኡማዎችን ያጠፉ ወንድሞች፣ ኡመት መሐመድ ይዘው የወደቁ እነዚህ ናቸው። ደግሞ አንድ ነገር ትዝ ያለኝ እስትድራጅ የሚባለው ቃል አሁን ስንማረው የቆየ ነው ወንድሞች። በእነዚህ እስትድራጅ አለ። እንዴት ነው መሰላችሁ? እናንተ በአንድ ሼህ እምነት ማድረግ የለባችሁም። ሼህ አይሰጥም፣ ሼህ አያድንም፣ ሼህ አይጠቅምም፣ አይጎዳም። የፈለገው ሼህ ቢሆን ለው አቡበክር ስዲቅ ይሁን አይጎዳም፣ አይጠቅምም፣ ጤናም አይሰጥም፣ ልጅም አይሰጥም፣ መንገድ አያስተካክልም። በሙሉ ከአላህ መሆኑን እምነት እንዲኖርን ያስፈልጋል። እዚህ ላይ ብዙ እስትድራጅ ታይተዋል ወንድሞች። እስትድራጅ አሁን የተማር ነው ዛሬ የተማር ነው። አንዱ በሀገራችን ቀበሌ በደርግ ጊዜ ነው ቀበሌ ቤቱ ወሰዱበት። አንድ ቤት ነበረውና ወረሰው። ከዛ በኋላ በጣም አዘነ ያዘነ ያዘነና ሚስቱ ምን ትለዋለች? አረ እርሱ እኮ ነው ችግሩ ያመጡት እኮ እርሱ ነው አለች። ምን አላት? የእርሱ ሸህ እኮ ርስት ታደረጋችሁ ረስታችኋል እኮ ለምን ስንት ቀን አለ ዚያራ ሳታደርጉላቸው? ሸኹ አንዱ የሞተ ሰው ነው ቀብሩ ወሊ ነው ብሎ የሚያምነው ይህ ሰውየው። አረ እውነትሽ ነው እውነትሽ ነው እኔ እኮ ነው ራሴ የበደልኩት ብሎ እየሮጠ እየሮጠ ሸህ ሳልሕ ነው ስሙ ሸኹ ሄደና በቀብሩ አልቅሶ ከአፈሩ ምናምን ብሎ ምንም ብሎ ሸኽዬ እነዚህ ደርጎች እኮ እነዚህ ወታደሮች እኮ ቀበሌ እኮ ቤቴ ወሰዱልኝ አለ። አሁን ቀብሩ ቤት ይሰጣል? በእውነት እስቲ በሃይማኖት እንተው እና በዲን እንተው፣ ሎጂካሊ መንጥቅያን በአቅል በጭንቅላት በአእምሮ ብንመዝ ነው ወደ አፈር የተቀየረው ሼኹ ቀበሌ የወሰደው ቤት ይሰጥህ ይችላል? ያኔ እስቲ በህፃን ወይም በእብድ ጭንቅላት ብንመዝ ነው አይመጣም። ላኪን እስትድራጅ የሚባል አለ እዚህ ላይ። አላህ ሊያጠፋው ሲፈልግ ምን አደረገ? ዱዓ አድርጎ አልቆሶ ተመለሰና ከአንድ ሳምንት በኋላ ቤቱ መለሱለት፣ ቤቱ መለሱለት፣ ደርጉ ቀበሌው ቤቱ መለሱለት። ና እልልታ ሆነ በቤቱ። እዚህ እንደዚህ እኮ ነው ያልኩት የኔ ባል፣ እሳቸው እኮ ነው ለሁሉ ነገር የሚሆንልህ እኮ እሳቸው ናቸው፣ ሳይሞቱም እኮ ወልዬ ሸኽዬ ብለህ ስትሄድ እኮ እንደዚህ ያደርጉ ነበር ብሎ አሁን ሼኹ በዚህ ሰውየው ልብ ትልቅ ሆነ፣ የኢላህን ቦታ ያዘ። እስትድራጅ ይባላል ይሄ ነገር። እና በቃ ከዛ በኋላ ስድስት ወር ቆይቶ እንደገና ቤቱ ፋይሉን ከፈቱትና እንዴት ይመለሳል ብሎ ቤቱ እንደገና ወሰዱት መንግስት። የት ሊሄድ ነው ወንድሞች? እየሮጠ ወደ ሼኽ ሄደ። እየሮጠ ወደ ሸኽ ሳልሕ ሄደና ሸኽዬ ነዓም ያ የሰጣችሁን የሰጠኝ ቤት እኮ እንደገና ወሰዱት ቀበሌ ይላል። ማን ነው ኢላሁ ወንድሞች? ኢላሁ ሼኽ ነው፣ ሐቂቀተን ሼኽ ነው። ሀደ እስትድራጅ አላህ ሹፍ፣ አንተ አላህ ሊያጠፋ ሲፈልግ ዋሕድ ሙሻዕውዝ ሙሽሪክ መጥፎ መናጢ የሆነው ሼኽ ብለህ የምትሄድበት አንድ ነገር ስትፈልግ አላህ ይሰጠሃል። ለምንድን ነው የሚሰጠህ? ሼኹ አይደለም የሰጠህ፣ ጠንቋዩ አይደለም የሰጠህ፣ ወልዩ አይደለም የሰጠህ። አላህ ሊያጠፋ ስለሚፈልግ ሰጠህና እምነትህ በዛ ይቆረናል። በቃ እንትን ትላለህ፣ እሱ ነው እሱ ነው እሱ ነው ትላለህና ወየሙድሁም ፊ ጡቅያንህም ያዕመሁን ያለው አላህ ይህ ነው። እኔ አንድ ጓደኛ ነበረኝ ወንድሞች፣ እዚህ ኢትዮጵያዊ ነው። አገባና 16 ዓመት አልወለደም። 16 ዓመት ከሚስቱ ጋር በጣም ይዋደዳሉ። 16 ዓመት ልጅ አልመጣም አለ። እንግዲህ ሕክምና አደረገ ምን አደረገ ምን አደረገ እምቢ አለውና ቀጥታ ወደ ለንደን ሄደ። 40,000 ሪያል አጠፋና አንድ ሱዳኒ ዶክተር አገኘ። አላህ ሱብሓነሁ ወተዓላ በመድኃኒት በምን በምን በምን በምን ሚስቱ አረገዘች። ስታረግዝ ወላሂ ምን ልበላችሁ አርግዛ መጣች እዚህ። ማን ነው ኢላህ ብትለው ዶክተር ፉላን ሊልህ አይችልም፣ በአፉ አይልም እንጂ በልቡ ይህ ዶክተር በልቡ ተወቅረዋል። እሱ እኮ ባይኖር ኖሮ መሀን ሆኜ ኖር ነበር እኮ፣ እሱ እኮ ነው እንደዚህ ያደረገኝ፣ ስንት ዶክተር እኮ ነው የሞከርኩት፣ እሱ እኮ ነው እሱ። ከዛ ኋላ አገኘሁትና ስማ አልኩት፣ ዒብ ዒብ፣ ይህ ነገር እንዲያውም በምላስ ሳይሆን ከልብህ አውጣው አልኩት። ሀዛ ኢንሳን ضዒፍ እንዳንተ ደካማ ነው፣ ለራሱም አይሆን እንኳን ላንተ። እንዴት እንደዚህ ትላለ? ያንተን አቂዳ እንዳይበላሽ ብዬ በየቀኑ እዛ ቤት እየሄድኩ ስመክረው ስመክረው ስመክረው ትንሽ ቀዝቀዝ አለ እንጂ ልቡ በሙሉ ኢላህን ረስቶ ወደዛ ዶክተር እንተሆነ እና አላህ ነጃ ይበለን። በእስትድራጅ የሚባለው አንዳንድ ዑለማዎቹ ርሽወት ሸይጣን ብለው ይጠቅሷታል። የሸይጣን ጉቦ ማለት ነው። ሸይጣን ሊያጠፋ ሲፈልግ ትንሽ ጉቦ ይሰጠሃል። በውስጥ ውስጥ እንዴ አንድ ነገር ያሳካልሃል፣ እንደዚህ እንደሚሳካ ያደርገዋል። ወይም ደግሞ የተሳካልህ ነገር እገሌ እኮ ነው፣ እገሌ ባይኖር እኮ ይህ ነገር አታገኝም ነበር ይልሃል በልብህ። ከዛ በኋላ እገሌ የተባለው በልብህ ቦታ ከያዘ አላህ ከልብህ ይወጣል። እና በጣም መጠንቀቅ አለብን። እኔ ብያቸዋለሁ ሚሊዮን ጊዜ አንድ ሰው መቶ ጊዜ ዚና ቢያደርግ ሺ ጊዜ ሪባ ቢበላ ስንት ሰው ቢገድል ፈለገውን ወንጀል ለናቱ እንኳን የስጋግኞት ቢያደርግ ለእህቱም ለአክስቱም ለሁሉም ቢጨማለቅ ይሻላል አንድ ትንሽ ሽርክ ይዞ ከዚህ ዓለም መውጣቱ በጣም አደገኛ ነው። የአቂዳ ጉዳይ እንጠንቀቅ ወንድሞች። والله ሁለት እጅህ ቢቆረጥ ሁለት አይንህ ቢፈሱ ይሁሉ አዱንያ ተተው የምትሄድ ችግር ነው። የአኺራ ችግር ግን ዘላቂ የለውም እና በጣም እንማር ወንድሞች እንማር። የአቂዳ ጉዳይ ከነፍሳችን በላይ መውደድና መጠንቀቅ አለብን ላለው ኢንሻአላህ። እንግዲህ በሌላ درس እስከምንገናኝ ደህና ቆዩልኝ። ወዳችኋለሁ። አላህ ይጠብቃችሁ ይጠብቀን። አላህ ሱብሃነ ወተዓላ ሩማችን በደንብ ጠብቆ ውበት ከውበት ጨምሮ ሩማችን እስከ በዚህ ዓለም እስካለን ድረስ ተቃቅፈን ተዋደን እንደምንሄድ አላህ ያርገንላለሁ። والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين ما يكفرني